والكعبة هي خير جوار، بيت الله الحرم الآمن دوما يشرق بالأنوار. في مكة ولد المختار، والكعبة هي خير جوار، بيت الله الحرم الآمن دوما يشرق بالأنوار. الحمد لله رب العالمين، حمدا كثيرا طيبا مباركا فيه، مباركا عليه كما يحب ربنا ويرضى. وأشهد أن لا إله إلا الله وحده لا شريك له، وأن محمدا عبد الله ورسوله، صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. سل نبياته صلى الله عليه وسلم تاريخ يتنقر كبعثة ويمكن ملاكات جبفيت ينبرون عربية هنيتانا عندهم يعلم هنيتا كم الله قدل داسنال أهون كريون የጃሂልያ ሁኔታ እንመለከተና ከዛ ወደ ሲራው በቀጥታ እንገባለን ማለት ነው። ሐዳራቱል አረብ በአረቢያ ምድር የነበሩ ስልጣኔዎች ምን ይመስሉ እንደነበረ ባጭር ባጭሩ እንዳሰሳለን። አንደኛ ሐዳራቱ ሰባ በየመን። የሰባ ህዝቦች እንግዲህ ቀደም ያለ ታሪክ የነበራቸው ህዝቦች መሆናቸውን ባለፈው ተነጋግረናል። በዚያ አካባቢ ከነበሩት ስልጣኔዎች ሰይሉል አሪም ወይም ኃይለኛው ማዕበል የሚባለው ከመምጣቱ በፊት የነበረው የመኖች ከዝናብ ውሃና ከተለያዩ ፈሳሽ ጅረቶች ውሃ ተጠቅመው ሲያበቁ ገንብተውት የነበረው ታላቅ ግድብ የተለያዩ አዝርዕቶችን ለማምረት አስችሏቸው እንደነበረ ዳሰናል። አላህ ሱብሃነሁ ወተዓላ ሱረቱ ሰባ ላይ لقد كان لسبأ في مسكنهم جنتان عن يمين وشمال كلوا من رزق ربكم واشكروا له بلدة طيبة ورب غفور يملو لا تقصو طالما لأنه بتاك أرارابي بوتاوج من دروجن سرتو تكيتن كساكسو كتما لماغنيت يمياس چلاتشو هنيتا نبرا باك كبابو ينبرو يا مرتوت ينبرو مرتدقمو بتام يتمچاتش نورون دينورو هنيتاوجن فترو اللاتشو سلنبرا ከመጠን በላይ በራሳቸው በመኩራራትና ጥጋብ በማሳየታቸው ምክንያት አላህ ተቆጥቶባቸው እንዳጠፋቸው ነው። ከተሞቻችን ለምን ተቀራረቡ? ረባና ባዒድ በይነ አስፋሪና ሩቅ መንገድ ምን ሄድበት ሁኔታ አመቻችልን አገራችንን አራርቀህልን እስከ ማለት ሄደው እንደነበረ ወዘለሙ አንፉሰሁም ፈጀዓልናሁም አሃዲሰ ወመዘቅናሁም ኩለ ሙመዘቅላ ራሳቸውንም ስለበደሉ በዚህ ድርጊታቸው ታሪክ አደረግናቸው ሚወራ ወሬ አሐዲስ አደረግናቸውና በትንትንም አድርገን አጠፋናቸው። ኢነ ፊ ዛሊከ ለአያት ለኩል ሰባር ሸኩር ይላል። ሌላው የዓድ ህዝቦች ስልጣኔ ነው። አህቃፍ የሚባል ቦታ ነበር የሚኖሩት። አህቃፍ ማለት ከሐድረመውት በስተሰሜን በኩል የነበሩ ናቸው። እነኚህ የዓድ ህዝቦች በጣም ጥጋበኞችና ቅንጦተኞች እንደነበሩ አላህ ሱብሃነሁ ወተዓላ ነብዩላህ ሁድን ልኮባቸው ሁድንም ባለመቀበላቸው መጨረሻቸው ጥፋት እንደሆነ በቁርአን ያሳያል። እነኚህ ሰዎች ጠንካራ ህንፃዎችን የመገንባት ጥበብ የነበራቸው የተለያዩ ግንባታዎችን ሲገነቡ ተራራን ቦርብረው መኖሪያ ቤቶችን ለመስራት ሁሉ የቻሉበት ጥበብ እንደነበራቸው ቁርአን ይናገራል። አትክልቶችና አዝርዕቶችንም እንደዚሁ አተብኑነ ቢኩል ሪዕን አየተን ተዕበሱን በየአካባቢው ድንቅ የሆነ ስራ ትሰራላችሁ ለጫዋታ ብላችሁ ችሎታ ስላለም ብቻ እንስራ የማትኖሩበትን እያለ ይወቅሳቸዋል በቁርአን። ወተተኺዙነ መሳኒዐ ለዐለኩም ተኽሉዱን ወኢዛ በጠሽቱም በጠሽቱም ጀባሪን ሌሎችን በምትቀጡ ጊዜ ደግሞ በጭካኔ ትቀጣላችሁ። ነቢዩላህ ሁድ ዓለይሂ ሰላም ያሏቸው ኺጣብ ነው ይሄ። ፈተቁላህ ወአጢዑን አላህን ፍሩ ለእኔም ታዘዙ። ወተቁ ለዚ አመደኩም ቢማ ተዕለሙን አመደኩም ቢአንዓም ወበኒን የምታውቁትን ነገር ሁሉ የለገሳችሁን ጌታችሁን አላህን ፍሩ። የተለያዩ እንስሳቶችንና ወንድ ልጆችንም ለግሷችሁ ጥላት የማይበግራችሁ ጠንካራዎች የሆናችሁት በአላህ ችሮታ ነውና አላህን ልትፈሩ ይገባችኋል ብለው ቢመክሯቸውና ቢዘክሯቸውም የሚመለሱ ስላልሆኑ መጨረሻቸው የካህዲያኑ ጥፋት ሆኖ ሙእሚኖቹ ግን ለድል እንደበቁ ይናገርና ከነዚያ ሙእሚኖች ደግሞ ቅሪት ሁለተኛው ዓድ ተብለው የሚጠሩት የሰሙድ ህዝቦች እንደተፈጠሩ ይናገራል። ሰሙዶችም ደግሞ የራሳቸው ስልጣኔ እንደነበራቸው ነው። ሶስተኛው የሰሙድ ህዝቦች ስልጣኔ ነው ማለት ነው በአረቢያ የነበረው። ሰሙድ የሚባሉት ህዝቦች የዓድ ህዝቦች ቅሪቶች እና የነዚያ ሙእሚኖች ዝርያዎች ቢሆኑም በጊዜ ብዛት አቅጣጫ እየሳቱና ቅንጦቱ ጥጋባቸው ድንበር ያሳለፋቸው ሂጅር የሚባል አካባቢ የነበሩ ህዝቦች ሲሆኑ ያላህን ፍቃድ እንደነቀፉና ቢተኞች እንደሆኑ ቁርአን ያሳያል። አትትረኩነ ፊማ ሃሁና አሚኒን አሁን ባላችሁበት ሁሉ ጊዜ በሰላም የምትተው ይመስላችኋልን ይላሉ ነብዩላህ صالح عليه السلام لثمود حزبوت يتلاقوت فاتقوا الله واطيعون اللهم فرو لنم تاززون واذكروا اذ جعلكم خلفاء من بعد عاد كعاد حزبوت بحالا تتكيوچ الله ما درغاچو غزي يونهونم هنيتا استاوسو عادوچ انديت اندطفو انانته دمو من اندميطبقاچو لمگنزب ياگزاچوحالنا بمالت يمكرواچو نبره مالن وبوؤاكم في الارض تتخذون من سهولها قصورا وتنحتون من الجبال بيوتا بميدام ماوتاوچ رجاجم ህንጻዎችን ትገነባላችሁ ተራራዎችንም ቦርቦራችሁ ቤቶችን ሰርታችሁ ትኖራላችሁ ይሄ ያላህ ጸጋ ነው እንዲህ አይነት ችሎታና አቅም የሰጣችሁ فذكروا آلاء الله ولا تعثوا في الارض مفسدين የጌታን ጸጋዎች አስተውሱ በመድር ላይ ደግሞ አጥፊዎች ሆናችሁ ማትንቀሳቀሱ ይላሉ ያስጠነቅቋቸው እንደነበረ ያሳያል። እንግዲህ እነኚህ በአረቢያ ምድር ከነበሩ ስልጣኔዎች ጎላ ጎላ ብለው የሚታዩት ናቸው። እስካሁንም ድረስ እነሱ የቦረቦሯቸው የተራራ ቤቶች ይገኛሉ። ሰዎች ባይኖሩባቸውም እንደ ታሪክ ቅርስ ተቀምጠዋል ማለት ነው። ወኢነኩም ለተሙሩን አለይሂም ሙስቢሂን ይላል ቁርአኑ የሚያነሳው ማለት ነው። ባጠገቦቻቸው ስታልፉ ምን አይነት ጠንካራ ህዝቦች እንደነበሩ የሚያሳይ ተጨባጭ ቅርስ ያያያችሁ ነው ይላል። ሌላው የአረቦች ሃይማኖታዊ ህይወት ምን ይመስል እንደነበረ እንመልከት። አልሃለቱ ዲኒያ عند العرب ባብዛኛው ኢብራሂም አለይሂ ሰላም ከዓባን ከገነቡ በኋላ አረቦች የኢብራሂም ዲን ተከታዮች ናቸው። ኢብራሂም ደሞ አለይሂ ሰላም ያስተማሩት ተውሂድን ነው። በአላህ አንድነት አምነው ተውሂዱን ይዘው አላህ ያለላቸውን ያክል እየሄዱ ያለ ፈጣለ عليهم الامد ጊዜው ተራዘመና እየዘነጉት መጡ። እስከ ኪናናዎች መካን ሲቆጣጠሩ እስከ አድናን ድረስና ከዛ በኋላም ባለው ተውሂድ በትክክል ይተገበረ እንደነበረ ነው ታሪክ የሚያሳየው። ነገር ግን የኢስማኤል ዝርያ የነበሩትና ጁርሁሞችን ከመካ አካባቢ አባረው ኹዛዓዎች መካን ሲቆጣጠሩ ባለፈው እንደተጠቀሰው የኹዛዓ መሪ የነበረው አምር ኢብኑ ሉሐይ ከልጅነቱ ጀምሮ በጎ ስራ ላይ የተሰማራ ሰው ስለነበረ ሰደቃ ይሰድቃል ለህብረተሰቡ ኸይር ይሰራል እንደ አዋቂ እንደ ሊቅ እንደ ሃይማኖት መሪ አድርገው የትላልቅ ወልዮች ደረጃ የደረሰ ነው ከዑለማዎች የሚቆጠር ነው ብሎ ያስቡ ነበር ይሄን የኹዛዓ መሪ አምር ኢብኑ ሉሐይን። ነገር ግን ሰውየው በጎ ስራን የሚወድ ቢሆንም ስለ ዲን የሚያውቀው ነገር ያልነበረው ማህይም ስለነበረ ወደ ሻማ ሀገር ሲሄድ የዮርዳኖስ ህዝቦች ጣዖት ሲያመልኩ ያያል። በይሩት አካባቢ ጣዖቶቻቸው በየከተሞቹ የተሰራጩ ናቸው። ሲያያቸው በሂጃዝ የሌለ ነገር ነው። ኢብራሂም ካፈር ለሱት በኋላ ሽርክ አልነበረም በግልጽ። ይሄ ነገር ምንድነው? በጆቻችሁ ወይም የተለያዩ ቤቶች ሰርታችሁላቸው የምንመለከታቸው ቁሳቁሶች አሉ። ምን ያደርጋሉ ተብሎ ነው እንዲህ የሚታጀቡትና የሚሰገድላቸው ብሎ ሲጠይቅ አይ እነኚህማ ቅዱሳንና የተባረኩ አካላት ናቸው ዝናብ ሲጠፋብን ለምናቸዋለን ይሰጡናል ልጅ የፈለገ ወደ እነሱ ይማጸናል ይገኛል እንዲህ አይነት በጎ ነገር ስለሚያስገኙ እነኚህ ለእናንተም ይበጃችኋል ይሉታል። ኦ የኔም ህዝቦች ይሄስ ያስፈልጋቸዋል አገራችንም ደረቅ ነው አለ። እንግዲህ ሂጃዝ በረሃማ አካባቢ ስለነበረ ማለት ነው። ከዚያ ሁበል የሚባል ጣዖት ይዞ ከሻማ ሀገር ወደ መካ መጣ። ለመጀመሪያ ጊዜ ጣዖት መካ ሲገባ ሁበልን ከዓባ ካስገባ በኋላ ቁረይሾችን ማን ነው ኹዛዓዎችንና በዙሪያው የነበሩ ህዝቦችን ያንን እንዲያመልኩ አዘዛቸው። እነሱም ያው መሪያችን የሚናገረው ወይም የሚሰራው ቢድዓቱን ሐሰና መልካም ቢድዓ ነው የፈጠረው። በርግጥ በኢብራሂም ሃይማኖት የሌለ ቢሆንም ከሻማ ሀገር እስከመጣ ድረስ ሻም የሃይማኖት ሀገር ነው የነብዮች ሀገር ነው ይሄ ነገር የተባረከ ቢሆን እንጂ ሰጥ አይደለም በሚል جاهል جاهልን ተከትሎ ሲያበቁ ያንን ጣዖት ማምለክ ጀመሩ የመካ ሰዎች ሲሰሩት ያዩ ጊዜ የሂጃዝ ህዝቦችም ተከተሉና ያንኑ መተግበር ጀመሩ እንግዲህ በየቦታው በየከተሞቻቸው ጣዖት እየሰየሙ ቤት እየሰሩላቸው አምልኮውን አጣጣፉት ማለት ነው በታሪክ ከሚታወቁ ጣዖቶቻቸው መካከል መናት የሚባል ጣዖት ነበራቸው አልሙሸለል የተባለ ቦታ ላይ በቀይ ባህር ዳርቻ ይቀመጥ ነበር የመዲና አረቦችም ሆኑ የሌሎች የሂጃዝ አቅጣጫ አረቦች መናትን እንደ ካዕባ ይዘይሩትና ይጠውፉት እንደነበረ ይነገራል ጣይፎች ደግሞ ጣይፍ ማለት ከመካ 60 ምናምን አካባቢ ኪሎ ሜትር ርቀት ላይ የምትገኝ ከተማ ናት እነሱ ደግሞ ለራሳቸው እኛ ስለምን እናጣለን ብለው አንድ ጥሩ ሰው ነበረ ያ ጥሩ ሰው በዚያ አካባቢ ለሚያልፉ የሐጅ ጉዞ መንገደኞች በሶ ያበሰበሰ ይጋብዝ ነበረ ላት ወይም አላት ብለው ጠሩት ላት ማለት አበስባሽ ማለት ነው ያ ሰው ሲሞት በቀብሩ ላይ ሐውልት ነገር ሰሩ በጊዜ ብዛት ያ ሐውልት ወደ ጣዖትነት ተቀየረና እንዳውም ትልቅ ቤት ሰርተው ሲያበቁ ከካዕባ ባልተናነሰ መልኩ አክብሮት ያደረጉለት ከዚያም አልፎ ይሰጣል ይነሳል የሚል አምልኮ ማድረግ ጀመሩ ማለት ነው ሌላው ከታዋቂ ጣዖቶቻቸው መካከል አልዑዛ የሚባል ነበር ቢዋዲ ነኽላህ وهذه الاصنام الثلاثه اكبر اصنام العرب كعرب ጣዖቶች መካከል እንግዲህ ታላላቆቹ ተብለው የሚጠሩት እነዚህ ናቸው ከዚህ በኋላ በየትኛውም የአረቢያ አካባቢ ጣዖት ተስፋፋ እንዳውም እስከ ግለሰቦች ድረስ በየቤቱ የራሴ የሚለው ጣዖት እስከማስቀመጥ ድረስ የዚህ የጣዖት አምልኮ በጅጉ ተስፋፋ ይሄ አምር ኢብኑ ሉሐይ የሚባለው ጣዖትን ወደ መካ ሲያስገባ እንደ ሃይማኖት መሪ ተመልክተው ቢቀበሉትም በሌላ በኩል ጠንቋይ ነገር እንደነበረም ይነገራል እና ርእዩ ምን الجن ከጅን እሱን የሚያነጋግረው አለኝ ብሎ ይናገራል አንድ ቀን ጅኑ መጥቶ አናገረኝ የኑህ ወገኖች ጣዖት ጅዳ ነው የተቀበረውና ከዚያ አካባቢ ፈልፍዬ ማውጣት አለብኝ ብሎ ሰዎችን ይዞ ሄዶ ሲያበቃ ጅኑ አሳየበት ቦታ ሲቆፍር አምስት ጣዖቶችን አገኘ ይባላል ወድ ወስዋዕ ወየጉስ ወነስር የሚባሉትና በነብዩላህ ኑህ ወገኖች ሲመለኩ የነበሩትን ወይም በእነሱ ስም የተሰየመም ሊሆን ይችላል ይዞ መጣና ሐጅ ላይ ለሚመጡ የአረብ ጎሳዎች ሁሉ አንዳንድ ጣዖት አደላቸውና በጀዚረተል አረብ የጣዖት ስርጭት እንዲስፋፋ የራሱን አስተዋጽኦ አደረገ ከዛ የተነሳ ነብያችን ሰለላሁ ዐለይሂ ወሰለም መካን ከፍተው የገቡ ጊዜ ከሂጅራ በ8ኛው ዓመት በካዕባ ዙሪያ ብቻ 360 ግዑዝ አካላት ሲመለኩ አገኙ የዛለታ ነው እንግዲህ በያዙት እንጨት ነካ ያደረጉ ወቁል ጃ አልሐቅ ወዘሐቀ አልባጢል ኢነል ባጢለ ካነ ዘሁቃ ሐቅ መጣ ባጢሉ ተንኮታኮተ ያሉ እነዚያን ጣዖቶች ከመካ ወይም ከመስጂድ አልሐራም ውስጥ ጠራርገው ያወጧቸው ማለት ነው የጃሂልያው ማህበረሰብ አስተሳሰብ በጅጉ የዘቀጠ ስለነበረ أبو رجاء العطاردي يتبالوت تابعي كبير اندي بمالت يقلصو تال كنا نعبد الحجر بخاري يزقبوت أثرنا يهي دنقاي إننا ملك نبر فإذا وجدنا حجرا آخر هو أخير ليلا دنقاي شالا ياغن ينقزي ألقيناه وأخذنا الآخر يعني ننتلونا ليلاون إننا سانبرار قدي دنقاي كدنقاي بمن اندتشالم የሚታወቅ ነገር የለም ያው የሰይጣን ስራ ስለሆነ ዝም ብሎ ይሄ ቆንጆ ነው ያኛው ይቅር ብሎ ያምልኮ ቂያሬና ሻር ያስተምራቸዋል እንጂ ማለት ነው ድንጋይ ያጣን ጊዜ ደግሞ አፈር እንቆልል ነበር አለ ድንጋይ ካጣን ከዚያ አምጥተን ፍየል እናልብበትና እዚያ ቦታ ሆነን ስናበቃ ዙሪያውን እየጠወፍን እናመልከው ነበር አለ በጣውታ አምልኮ ሂደት እንግዲህ የተለያዩ የአምልኮ ስርዓቶችን عمرو بن لحي راسو فطروا اللاچو نبر كنزيا محكل عندو بطاوتوچاچو زوريا كلتف بلاو تكمتو سيابقو مماصن نبر حبت اندياغنيو لجوچ انديساتواچو تيننت اندياغنيو كطاوتوچو يساتالو ينسالو بلاو سلميامنو يماصنواچو نبره مالن يستغيثون بها ويدعونها في الشدائد يشكر جزي ما سنوات شوال يلمنوا شوال الله زند أما لا جوشنا شوالنني يميل امنت نبراتشو ما نعبدهم إلا ليقربونا إلى الله زلفا الله زند بكتتا يقربون زند انجي للا نقرأ للم من ناملكات شو يالو مكنياتات شو بدردرهم عملوكو نبرا مالتنو للا نيو بطاوتوج زوريا بكعبا طواف اندم يدرقو يتشكركرو ان السلم ماسن للا عملوكو اتشو نبر سلطوچن لطاوتوج شاكربو نبر سجود يدرقالو مالت بقنبارات شو يدفو نبر كزام للا دمو بتلايو يرد اينتوج ያመልኳቸው እንደነበረ ነው وما ذبح على النصب بل الله بالقران ያስቀመጠው በትክል ድንጋዮች አጠገብ የሚታረድ ብሎ حرام ከሆኑ የእርድ አይነቶች አድርጎ ይቆጥራዋል ولا تاكلوا مما لم يذكر اسم الله عليه ያላህ ስም ያልተወሳባቸውን እንስሳቶች ከታረዱ አትብሉ ብሎ ይከለክላል ማለት ነው ሌላው ያምልኩ አይነት ምንድነው ከሚበሉትና ከሚጠጡት ወይም ከሚያርሱት አዝመራ መሐከል ለጣዖት ብለው የሚያዘጋጁት ለብቻ ነበራቸው وجعلوا لله مما ذرأ من الحرث والأنعام نصيبا فقالوا هذا لله بزعمهم الله كفطروا መሐከል ከአዝርእትና ከእንሰሳቶች ድርሻን لله አደረጉ ለአማልክቶቻቸውም አደረጉ فقالوا هذا لله بزعمهم وهذا لشركائنا ايه يا الله نو ايه دغمو يا مالكتوቻችን نو ብለው ሲያበቁ አላህን ከነዚያ ከጉዑዝ አካላት ጋራ አስተካክለው አወዳድረው ድርሻ ይሰጧቸው ነበር አንዳንዴ ለአላህ ብለው የሰየሙትን አንስተው ለጣዖት ይሰጣሉ ለጣዖት የተሰየመው ግን ወደ አላህ አይመለስም فما كان لشركائهم فلا يصل الى الله وما كان لله فهو يصل الى شركائهم سلطوچن سيسالو دغمو ل طاوتوچاچو كازمرام چمر كانسساتم يادرغو نبره وقالوا هذه انعام وحرث حجر لا يطعمها الا من نشاء انزي انسساتوچنا ازمراوچاچن انيا كفلغنو سو وچ ليلا اندا يتتقماچو اگدا يتطالباچو ناچو ይላሉ ይሄን አዋጅ አወጣሉ ማለት ነው የፈለጉትን حرام ያረጋሉ ከነዚያ መሐከል በሂራ የሚሉት ነበራቸው ሳኢባ ወሲላ ሐም የሚሏቸው አራት የእንስሳ አይነቶች ለጣዖት የሚመደቡ ነበሩ ሳኢባ ማለት አንድት ግመል 10 እንስቶችን በተከታታይ ከወለደች ሙሰየበቱ ለኢላህ ይላሉ ለአምላክ የተለቀቀች ናት እቺ መጓጓዣም መሆን ለሽያጭም ለምንም አገልግሎት አትሆንም ብለው ይለቋቸዋል እንዲህ አይነቱን ነገር የሚፈጥሩት እነኛ ጣዖቶችን የሚንከባከቡ ሰዎች ናቸው ሲለቀቅላቸው የጣዖቱ መብት ነውና የጣዖቱ ንብረት ነው ብለው ራሳቸው ሊጠቀሙ ነው ዘዴውን የፈጠሩት የነበረው ማለት ነው በሂራ ማለት ደግሞ 10 ከወለደች በኋላ 11ኛ እንስት ከወለደች አብሐራት ይሏታል ጆሮዋን ይሰነጥቁና ይለቋታል እጂ የጣዖት ሙልክናት አትነካም ብለው ሲያበቁ ማለት ነው ወሲላ የሚሉት ደግሞ ፍየላቸው በተከታታይ 5 ጊዜ አርግዛ ሁለቱም መንታዎች ሴቶች ከሆኑ ወሰለት ደረሰች ይላሉ ከዛ በኋላ የጣዖት ሚልክ ተሆን ነበር ማለት ነው ሐሚ የሚሉት ደግሞ አላቸው ኮርማው ግመል 10 ግመሎችን ጠቅቶ ከወለደ በኋላ ማለት ነው ሐማ ዘህረሁ ይሉታል ሴሴቶችን የወለደ እንደሆነ ይሄንንም ያደርጉት ጀርባውን ጠበቀ ይሉና ይሄ እንግዲህ ሊጋለብም ሆነ ጸጉሩም ሊቆረጥ ለማንኛውም አገልግሎት አይሆንም ምናልባት ግመሎችን እየጠቃ እንዲወልዱ ማድረግ ካልሆነ በስተቀር ብለው እንዲህ አይነት ያምልኮ سرعات فترة ونبرة معلنة ما جعل الله من بحيرة ولا سائبة ولا وصيلة ولا حام ولكن الذين كفروا يفترون على الله الكذب وأكثرهم لا يعقلون اندي بلو قرآن اسكم يا فرصة درس الله بحيرام هنا سائبة وصيلام حامم انان تيسي ما تشوهاتشون يتعو تعملكو سرعاتو تهل دنك نقرقن كهاديان با الله لا يكتفال لنجي አብዛኞቻቸው የሚሉትን እንኳን የማይረዱ ናቸው አለ ቁርአን። በዚህ መልኩ እንግዲህ የነበረውን የጃሂልያ ያምልኮ ሁኔታ አንኮታኮተ። ሌላው ያምልኮ ፍራአታቸው በመጠንቆያ እንጨቶች መጠንቆል ነበር። አዝላም የሚል ስም ሰጥተዋቸዋል እነኚህ መጠንቆያ እንጨቶች ማለት ነው። አንድ ሰው ለማግባት ሲፈልግ ወደ ጣዖቱ ይሄድና የሆነ ስጦታ ይሰጣል ለጣዖቱ ጠባቂዎች ማለት ነው። ትዳር ፈልጋለሁኝ ማገባት እገሊት ትባላለች ተስማማኛለች አትስማማኝም ጣዖቷን ጠይቁልኝ ይባላል። ለመጠየቅ ደግሞ የፈጠሩት ዘዴ የተጠረቡ እንጨቶች ላይ አንዱ ላይ ላ የሚል ጽፈውበታል ሌላኛው ላይ ናዓም የሚል ነው አዎ አይደለም የሚል ማለት ነው። ሁለቱን እንጨቶች እንደ እጣ ይነቀንቋቸውና አንዱ ይወጣል። ላ የሚል ከወጣ አልሆነም ይሄ ትዳር ቢቀርብህ ይሻላል ይሉታል። ድጋሜ ክፍያ ከፍሎ ሲያበቃ አሁንም መክሩልኝ ይላል። ናዓም የሚለው እስከሚወጣ ድረስ ወይም ደግሞ እሷን ትቶ ሌላ ሴት እስከሚያማር ድረስ ይሄ ይደጋግማል ማለት ነው። ከዚህም ሌላ ዘሩ ያልታወቀ ወይም አባቱ ነው ተብሎ የሚባለው ትክክለኛ አባቱ አይደለም ብለው የሚጠራጠሩትን ሰው ደግሞ ሶስት ጥርብ እንጨቶችን ያዘጋጁና አንደኛው ሚንኩም የሚል ተጽፎበታል ሌላኛው ሚን ገይሪኩም የሚል ተጽፎበታል ሌላኛው ደግሞ ሙልሰቅ የሚል ነው። ዲጃሂልያን ሲተመልከቱት ምን እንደሚመስል ሚንኩም ማለት የናንተ አካል ነው የሚል ነው። ሚን ገይሪኩም የሚል የናንተ ተወላጅ አይደለም ማለት ነው። ሙልሰቅ የሚለው ጥገኛ ማለት ነው። ይሄንን የተጠራጠሩትን ሰው ይዘው ሲያበቁ ወደ ጣዖቱ ይሄዳሉ። የጠረባትን እንጨት ወጣ ያረግና ያ የጣዖቱ ሐላፊ ከሶስቱ ጣዖች አንዱን ያወጣል። ሚንኩም የሚል ከወጣ አይ ዘርህ ተጠራጥረንበት ነበር የኛ ነህ ማለት ነው በቃ የኛ ቤተሰብ ነህ ብለው ይቀበሉታል። ሚን ገይሪኩም የሚል ከወጣ በቃ አንተ የኛ ዘር አይደለህም ውጣ ተብሎ ይባረራል። ሙልሰቅ የሚል ከሆነ ደግሞ ጥገኛ ነህ እንደ ዘር ባንቆጥርህም እንተባበራለን ሐሊፍ ተሆናለህ ይሉታል። ይሄን የመሰለ አምልኮ ነበር ያለው በጃሂልያው። በዛሬውም ጃሂልያ ተመሳሳዩ አለ የትኛውም ቦታ ማለት ከእስላም ውጪ ባለው ይሄ ይኖራል። እንደገና በጠንቋዎች ማመን የተለመደ የጃሂልያው ማህበረሰብ ባህሪ ነበር። ካሂን የሚሉት አለ። ካሂን ማለት ምስጢር የሚያውቅና የወደፊትን የሚያውቅ ነው ይላሉ እንደነሱ አስተሳሰብ ማለት። አንዳንዴ ጂን ኖረውና እንደ ጠንቋይ ነገር ሊሆን ይችላል ወይም ደግሞ የሆነ የተሰጠው ስጦታ አለው ከአምላክ በኩል ብለው ያምናሉ የነሱ አስተሳሰብ ነው። ወይ ደግሞ በመልክቶችና በዘዴዎች ያውቃል አላኩል ሐል ያውቃል ብለው የሚያስቡለትና የሚያምኑበት ሰው ነው። አራፍ የሚሉት የጠንቋይ አይነት ነበር። የተሰረቁ ነገሮችን ያውቃል የተደበቁ ነገሮችን ያውቃል ብለው ነው የሚያምኑት። ከዛ ሙነጅም የሚሉት አለ። ሙነጅም ማለት ኮከብ ቆጣሪ ማለት ነው። ዛሬ በየጋዜጣው እንደሚጽፉትና እንደሚያጭበረብሩት ነው። ከዚህ የተለየ አይደለም ምናልባት መጻፉና አለመጻፉ ካልሆነ በስተቀር ልዩነቱ። ሙነጅም የሚሉት ኮከቦችን ያይና እንቅስቃሴያቸውን አይቶ ከዚህ ቀን ጀምሮ እንዲህ አይነት ቀን ድረስ እንዲህ አይነት አደጋ ይከሰታል። በሳይንስ ላይ የተመሰረተ ሳይሆን ዝም ብሎ በዘፈቀደ ሰይጣናዊ ዘዴ የሚከብረውን የሚደህየውን የሚወለደውን የሚሞተውን እናውቃለን በዚህ ዘዴ ያሉ ያታልላሉ ማለት ነው። ሌላው ጥያራ ወይም በራሪዎችን ከቤታቸው ሲወጡ በራቸው ላይ ዛፍ ካለ ሆን ብለው ያስነሷቸዋል። ተነስቶ ወደ ቀኝ ከበረረ ወመሄድበት ጉዳይ ቀኝ ነው ማለት ነው ይሳካል ይላሉ። ወደ ግራ ከበረረ አልሆነም የዛሬው መንገድ ብሎ ወደ ቤቱ ይመለሳል። ይሄም የጥንቆላ አይነትና ሰይጣናዊ ስራ ነው እስላም አይቀበለውም ግን በጃሂልያ የነበረ ነገር ነው ማለት ነው። خبير بنو لهب فلا تكم الغين مقالة لهبي اذا الطير مرتي አዋቂዎች ተብሎ በዙም ይታወቁ ጎሳዎች ሁሉ ነበሩ ማለት ነው። ይሄ የጃሂልያው የአምልኮ ሁኔታ በጠቅላላ ይዘቱ እንዲህ አይነት ሲሆን የተወሰኑ የኢብራሂምን የተውሂድ አስተምህሮት ያልረሱ አናሳ ግለሰቦች ግን ነበሩ። እዚያው ማህበረሰብ ውስጥ ሆነው ሽርኩን የሚቃወሙ ጣዖት አምልኮውን የሚቃወሙ አልፎ አልፎ አንዳንድ ሰዎች ነበሩ። እንደነ ቁስ ኢብኑ ሳዒደተ አልኢያዲ እንደነ ዘይድ ኢብኑ አምር ኢብኑ ኑፈይል እነኚህ ሰዎች ያን ህዝባቸውን ያላችሁበት መንገድ በእጅጉ የተሳሳተ ነው፣ ኢብራሂም ያስተማረውን አስተምህሮት የማይወክል ነው፣ ይሄን የፈጠሩት ኹዛዓዎች ናቸው፣ ሽርክ ነው፣ ልተውት ይገባል ብለው የሚያስተምሩ ቢሆንም አልፎ አልፎ አንዳንድ ግለሰቦች ስለነበሩና በራሳቸው አቅል ላይ ብቻ ተመስርተው ያወቁ እንጂ የወህይ ትምህርት ያላገኙ ስለነበሩ ተጽዕኖአቸው በጣም የተመናመነ ነበር። ሆኖም በራሳቸው በኩል ጠንካራ አቋም የነበራቸው ናቸው። ከነዚያ መካከለ አምሩ ዘይድ ኢብኑ አምር ኢብኑ ኑፈይል እንዲህ ይላል፣ አረባን ዋሂደን አም አልፍ ረብን አዲኑ ኢዛ ተቁስመት አልኡሙሩ عزلت اللات والعزى جميعا عزلت اللات والعزى جميعا كذلك يفعل الجلد الصبور فلا العزى ادين ولا ابنتيها ولا صنمي بني عمرو ازور ولا غنما ادين وكان ربا لنا في الدهر اذ حلمي يسير ولكن اعبد الرحمن ربي ليغفر ذنبي الرب الغفور. አንድ ጌታን ላምልክ ወይስ እንደናንተ አንድ ሺ ይላቸዋል። ላት የምትሏትንም አርቂያታለሁ ከራሴ፣ ዑዛንም እንደዚሁ፣ ለየትኛውም አምልኮ አለም በረከክም ለአንድ ፈጣሪ ካልሆነ በስተቀር። በርግጥ ድሮ አቅሌ ደካማ በነበረበት ጊዜ ሳልማር ሳላስተውል በፊት እነኚህን ነገሮች አመልክ ነበር፣ ሆንም የሚባልና ሌሎችንም አምልኮዎች። ዛሬ ግን እውነታው ስለገባኝ አንድን አላህ ረህማንን እንጂ አልገዛም። ምናልባትም ጌታዬ ኃጢአቴን ይምረኝ ዘንድ ተስፋ አደርጋለሁ፣ እኔ ከእናንተ የተለየሁ ነኝ እያለ አቋሙን ይገልጽላቸው ነበረ። እነሱ ግን እንደ እብድ ነበር የሚቆጥሩት ይህንን በተውሂድ ፈንጠር ብሎ ይገኝ የነበረውን። ሌላው ቁስ ብኑ ሳዒደተ አልኢያድ የሚባል አንድ እንደዚሁ ታዋቂ የነበረ ሻዒር ወይም ገጣሚ ነው። እንደዚሁ ጥበበኛ ዋዒዝ ሉታል መካሪ ነው። በገበያቸው በአመት አንድ ጊዜ ለወር ያህል የሚቆይ ገበያ ነበራቸው፣ ዑካዝ የሚባል። እዚያ ላይ ሲሰባሰቡ ሁሉ ሸቀጡን ይዞ ሲመጣ እሱ ደግሞ ምክሮቹን ይዞ ይመጣና መድረክ ተዘጋጅቶለት ይናገር ነበር። ማ አብዓደ ማ ፋት ወማ አቅረበ ማ ሁወ አት ይላል። ያለፈ ምን ይርቃል፣ ምን ያህል ይርቅ፣ ወደፊት መጪው ደግሞ ምን ያህል ይቀርብ፣ በእጅጉ ቅርብ እኮ ነው። እናንተ አሁን ያላችሁበት መንገድ በጣም የተሳሳተ ነው። እንዲሁ በዚሁ እንቀራለን ብላችሁ ታስቡ ከሆነ አላህ ፊት ስትቀርቡ ትዋረዳላችሁ፣ ተጠንቀቁ። في الذاهبين الاولين من القرون لنا بصائر لما رايت مواردا للموت ليس لها مصادر ورايت قومي نحوها يمضي الاصاغر والاكابر لا يرجع الماضي الي ولا من الحاضرين غابر ايقنت اني حيث صار القوم صائر. ያለፉት የማይመጡ ያሉት ወደዛው የሚጓዙ ትውልድ ከትውልድ ወደ ሞት የሚሄድ መሆኑን ስመለከት ጊዜ እኔም ወደዛ መሆኔን አረጋግጫለሁ። ስለዚህ የማይሆን ነገር አላህን የሚያስከፋ የሽርክ ስራ ሰርቶ መሄድ አግባብ እንደሆነ እንዳልሆነ አምናለሁኝ ያለ ይመክራቸው እንደነበረ ይነገራል ማለት ነው። እንግዲህ በጀዚረት አልዓረብ የነበሩ አምልኮች አንደኛው ይሄ የሽርክ አይነት ሲሆን፣ ሌላው የይሁዲ እምነትም በተወሰነ ደረጃ በአረቦች መካከል ተሰራጭቶ እንደነበረ ይነገራል። ቢያንስ በሁለት መንገድ ይሁዲያ ወደ አረቦች ገብቷል፣ ከነብዩ ሰለላሁ ዐለይሂ ወሰለም መላካቸው በፊት ማለት ነው። አንደኛው የባቢል ህዝቦችና የአሹር ህዝቦች ከኢራቅ አካባቢ ተነስተው በቡኽቱን ሰር አምባገነን መሪያቸው አማካኝነት ፍልስጤምን ተቆጣጥረው ቤተል መቅዲስን ወይም ኦርሸሊም ኢየሩሳሌምን መስጂዱን አፈራርሰው ሲያበቁ ህዝቦቻቸውን ደግሞ ይሁዶች እዛ የነበሩትን የገደሉትን ገለው የተረፈውን ወደ ባቢል ወስደው ሲያበቁ እንደ ባሪያ አድርገው በገበያ ላይ ቸብቸቦ ሲሸጧቸው ቡኽቱኑሰር ያና አካባቢ ሲወር የሱ አደጋ በጦርነት ሊቋቋሙት የማይችሉ መሆኑን ያወቁ በርካታ የይሁድ ነገዶች ወደ ሒጃዝ ተሰደዋል። ቡኽቱኑሰር አካባቢውን የወረረው 587 ዓመተ ዓለም አካባቢ ነው። እንግዲህ ይሄ አንደኛው የይሁዶች ስደት ነው ፈልሰው ወደ ሒጃዝ የገቡበት። እነኛ የገቡ ህዝቦች ከአረቦች ጋር ተቀላቅለው የራሳቸውን እምነት በተወሰነ ደረጃም ቢሆን አሰራጭተዋል። ሁለተኛው ደግሞ ሩሞች እንደዚሁ ከ70 ዓመተ ልደት ጀምሮ ወደዚህ ወደ መጨረሻ አካባቢ ማለት ነው እንደዚያው ፍልስጤምን ሲቆጣጠሩ ከአካባቢው በይሁዶች ላይ ከሚደረገው ጫና ለማምለጥ በርካታ ነገዶች ተሰደው ወደ ተይማ ወደ ኸይበር መዲና አካባቢ ወደምትገኘው እና ወደ የስሪብ ማለት ወደ መዲና ወደ ራሷ ተሰደዋል። ተሰደውም ሳይቀሩ አካባቢውን ከአካባቢው ህዝብ ጋር በመግባባት አልምተውት የራሳቸው የሆኑ ከተሞችን መስርተው ሃይማኖታቸውንም ከሞላ ጎደል አሰራጭተው በአካባቢው የነበሩ ፖለቲካዊ እንቅስቃሴዎች ላይ የራሳቸው የሆነ ተጽዕኖ ለማሳረፍ ችለዋል። በኑ ቀይኑቃዕ፣ ቁረይዛ፣ ኸይበር እና ነዚር የሚባሉት ነቢያችን ሰለላሁ ዐለይሂ ወሰለም መዲና የሄዱ ጊዜ እንኳን የነበሩ ህዝቦች ናቸው ማለት ነው። ወደ የመን የገቡበትን ሁኔታ ባለፈው ፕሮግራም ጠቅሰናል። የሁዲያ እንዴት እንደገባ የየመን መሪው ተባን አስዓድ አቡ ከሪብ የሚባል የነበረ ወደ መዲና ወይም ወደ ምስራቁ ዓለም እየሄደ በመዲና አጠገብ ሲያልፍ ሁለት የሁዶችን ሊቃውንቶች አግኝቶ በእነሱ አማካኝነት እምነቱን ተቀብሎ በየመን የተቻለውን ያክል ለማስፋፋት እንደሞከረ ተመልክተናል። ወደ የመን የገባው በ523 ዓመተ ልደት አካባቢ ነው የይሁዶች እምነት ማለት ነው። ሌላው ነስራንያ ነው። ክርስትና ወደ አረቢያ የገባው በሁለት መንገድ ነው። አንደኛው በሐበሾች የመንን መውረር አማካኝነት። ኢትዮጵያውያን የመንን ሁለት ጊዜ ወረዋል ባለፈው እንደተነጋገር ነው። ሩሞች ደግሞ ከየመን ሐድረሞት የሚባለውን አካባቢ የወረሩበት ጊዜ ነበረ። የባህር የንግድ እንቅስቃሴን ለመቆጣጠር ይመቻቸው ዘንድ ነው ሐድረሞትን የወረሩት ሩሞች። ነገር ግን በሃይማኖቱ በኩል በአረቢያ ለማስፋፋት ከፍተኛ አስተዋጽኦ ያደረጉት የሐበሻ ነሳራዎች ናቸው። የመጀመሪያ ወደ የመን የገቡት 340 ዓመተ ልደት ላይ ሲሆን እስከ 378 አካባቢ ድረስ ቆይተዋል። ሁለተኛ ደግሞ 525 ላይ ገብተው እስከ 575 ድረስ ቆይተዋል። ወደ 50 ዓመት አካባቢ ማለት ነው። የዛን ጊዜ ነው ከዕባን ለማፍረስም እና አብርሃ ወደ መካ ያመሩት። ያን ታሪክ ደግሞ ባለፈው ተነጋግረንበታል። ከዚህ የተነሳ በየመን በነጅራን እንደገና በሻም ዳርቻ ጋሳን በሚባሉ ህዝቦች በተግሊብ ብሔረሰብ በጠይ እና እንዲሁም አንዳንድ የኢራቅ ንጉሶች ሙሉኩል ሂራ የሚባሉትም ተቀብለውት እንደነበረ ይነገራል ማለት ነው። የሳቢያ እምነትም ሳቢያ ማለት ፀሐይ አምላኪ የነበሩ ህዝቦች ናቸው። የእነሱ እምነትም በአረቢያ የራሱ የሆነ ስርጭት እንደነበረው ይነገራል። ይሄ አይነት የፀሐይ አምልኮ ወይም የሳቢያ እምነት መሰረቱ ከባቢል ህዝቦች ነው የተነሳው ወይም ከልዳንይን ተብለው ከሚጠሩት የነቢዩላህ ኢብራሂም ወገኖች ማለት ነው። የነሱ ታሪክ ዛሬ በቁፋሮ በሚደረገው ጥናት በርካታ መረጃዎች ተገኝተዋል ማለት ነው። ኩፋ አካባቢ ወይም ዛሬ ነጀፍ ተብሎ በሚጠራው ሺዓዎች በሚበዙበት አካባቢ ነበረ የነበረው። ከዚያ ተነስቶ ወደ ጀዚረት አልዓረብ በየመን አካባቢ እና በተለያዩ አካባቢዎች የተወሰነ ስርጭት እንደነበረው ይታወቃል። ነገር ግን እነኚህ እምነቶች ወደ አረቢያ ቢገቡም በህዝቡ ላይ የነበራቸው ተጽዕኖና ባህሉንና ልማዳቸውን የመቀየሩ አቅም ደካማ ነበረ። ምክንያቱም የነቢዩላህ ኢብራሂም እምነትም በጀህል ምክንያት ድራሹ እየጠፋ እየተመናመነ ጣዖት አምልኮ ቦታውን ተክቶታል። ይሁዶችም ቢሆኑ ራሳቸው እንክረው ያልያዙትና ሰርዘው ደልዘው ያበላሹትን እምነት ነበር ለሌላ ለማስፋፋት የሞከሩትና እንደገና በሌላ በኩል ሌሎችን በበታችነት ስለሚመለከቱ ሰፊው حزب ሊቀበላቸው አልቻለም እምነታቸውን እኛ ቅዱስ ያምላክ ህዝቦችና نحن شعب الله المختار ብሎ ያምናሉ ይሁዶች እስከዛሬም ድረስ ያለው አቋማቸው ይሄ ነው ይሄም ነው ደግሞ በአለም ላይ ቁጥራቸው አናሳ እንዲሆን ያደረገው ስርጭታቸው እየተመናመነ እየደከመ ስለሚሄድና ሌሎችም ህዝቦች መሃል እየገቡ ስለተዋጡ ነስራንያ በቁጥር ብዛት የማይናቅ ቢሆንም በአረቦች ላይ የነበረው ተጽኖ በጣም ደካማ ነው ምክንያቱም ነስራንያ የሚያስተምረው ዓለምን መተው ነው በመንፈስ ለመምጠቅ የሚደረግ ሙከራ ነው እነሱ ደግሞ ህይወታቸው ሁሉ በወረራና በዘመቻ በጡንቻ ላይ የተመሰረተ ነው ከነሱ ወግና ልማድ ጋራ በብዙ ስላልሄደ ለም የተናሰብ ማዕጥራዝ المعيشه التي كان يعيشها العرب ስለዚህ ስርጭቱ ያን ያክል የተስፋፋ አልነበረም ሆኖም በአለም ላይ የነበሩ እምነቶች ሁሉ ወደ ጀዘረት العربም የመስፋፋት እድል ገጥሟቸው እንደነበረ ይታወቃል ማለት ነው ማህበራዊ ህይወታቸው ምን ይመስል ነበር የሚለውን ደግሞ እንመልከት ብንል አረቦች ባህላቸውና ከአባት ከአያቶቻቸው የወረሱትን ከሚገባው በላይ ያከብሩታል በጣም የተጋነነ ጉልው ያለበት የአባት ውርስ አድናቆት ነበራቸው ኢና ወጀድና አባአና አላ উম্মህ ወኢና አላ አثارهم مقتدى አባቶቻችን በሆነ ነገር ላይ ሲጓዙ አይተናቸዋልና እኛ የፈለገው ጥፋት ይሁን እንጂ እነሱን ፈለግ ተከትለን ከመጓዝ ምንም ነገር ሊመለሰን አይችልም እንቀጥልበታለን ሚል ነበር ያላቸው አቋም ከዚህ ተነሳ በዘር የሞክራት ባህሪ ራሳቸውን ከፍ ከፍ ማድረግ የተለመደ ባህሪያቸው ነው ለዚህ ብሎ ዘራቸውን አንድ በአንድ ይቆጥራሉ እስከ 20 እስከ 30 እስከ 40 ወደ ላይ ይቆጥራሉ ዘሩን አይረሳም ሌላ ብሔር ጋራ እዛው አረብ ሆኖ አንዱ ካንዱ ጋራ አይጋቡም እንደገና በፈሳህ በቋንቋ ችሎታና በስነ ግጥም በጣም ይወጣደሩ ነበር ሽዕር እነሱ ዘንድ በቃ ያላቸው ቁርአናቸው ሽዕር ነበር አረቦች ሴት በአረቢያ ማህበረሰብ ውስጥ ሁለት አይነት حزب ነው ያለው ወይም ሁለት አይነት ደረጃ ነው ያለው በአጠቃላይ ያለው ሁኔታ ሴትን እንደ እቃ ይቆጥራት ነበር ቢፈልጉ ቁማር ውስጥ አስገብተው ሚስቱን ሊያጣ ይችላል በቁማር የሚሸጡበት ሁኔታም ነበር ይሄን መሰል ነገር በርግጥ በሮሞችም በህንዶችም በፋሪሶችም ተከስቷል ልጅ አባቱ ከመወተ ያባቱን ሚስት ያልወለደችው ማግባት ይፈቅዱ ነበር ቁርአን መጥቶ ሲያበቃ ወላ ተንኪሁ ማነካህ አባኡኩም አባቶቻችሁ ያገቧቸውን አታግቡ እናቶቻችሁ ማለት ናቸው ብሎ እስከሚከለክል ድረስ ሴት ልጅ መውለድን እንደ ነውር አድርገው ይቆጥሩት ነበር ምክንያቱም ዘመቻ የማይሄድና ተዋግቶ ምርኮ የማያመጣ ምን ያደርጋል ብለው በዝቅተኝነት ስለሚመለከቷቸው ወደል በናት ሴቶችን ከነ ህይወት መቅበር የሚባል የጃሂልያ ልማድ ነበራቸው ስሜን ታስጠፋለች የማይሆን ነገር ሰርታ ባል ካላገኘች ብሎ ሲያበቃ ሴት ልጅ ስትወለድለት ከነ ህይወቷ በጭካኔ ይቀብር ነበር ይሄ ዘግናኝ የሆነ ታሪክ ነው واذا بشر احدهم بالانثى ظل وجهه مسودا وهو كظيم ሴት ተወለደችልህ ሲባል ፊቱ ጥቁር ይላል አላህ በቁርአን ያስቀመጠው ነው ይሄ ወንዶችንም አልፎ አልፎ ወንድ ልጅ ሲወለድላቸው የሚቀብሩ ነበሩ ይሄ ደግሞ ከኢኮኖሚ አኳያ ነው ልጅ ከበዛ ኢኮኖሚ ይቃወሳል እንቸገራለን ብለው ይቀብሩ እንደነበረ በብዛት የማይከሰት ቢሆንም አልፎ አልፎ ነበረ ይሄንን ቁርአን አንስቶታል ወላ ተቅቱሉ አውላደኩም ኸሽየተ ኢምላቅ نحن نرزقكم واياهم ልጆቻችሁን ድህነት ፈርታችሁ አትግደሉ እኛንን ሲሳይ የምንሰጠው ብሎ ቁርአን የነበረውን ባህል እስከሚያፈርሰው ድረስ ማለት ነው የሴቶች ቦታ እንዲህ የዘቀጠና የወደቀ ነው ቢባልም የታላላቆቹ ወይም በእነሱ አጠራር አህራር ወይም አሽራፍ ብሎ የሚጠሯቸው ሰዎች ሴቶች ግን የተለየ ክብር ነበራቸው ቢፈልጉ ብሔረሰቡን እንዳለ አሰባስበው የሰላም አደራዳሪ የሚሆኑበት ሁኔታ ነበር ቢፈልጉ ደግሞ ጎሳን ከጎሳ የሚያጋጩበትና የሚያናቁሩበት ሁኔታም ነበር አኽላቃቸው ስነ ምግባራቸውስ ምን ይመስል ነበር እንግዲህ ጃሂልያ ብሎ ነው የሚጠራው ቁርአን كإسلام بفيت وهم كنبي صلى الله عليه وسلم ملاك بفيت ينبرون تاريك جاهلية مالت دنكورنا مالتنو قالوا سي ترقون بكتتا دنكورنا وستي على الهزب يتشاشا لنات رو يمي ببالسنا مكبار إلا بسال تبلو أي تبكم سلازي خمر وهم عسكاري متتن متتات يتلم مدنا اندت رو نگر عدرقو مي كترو تنگر نبر قمار تسفافتو يگن نبر ጦርነት እርስ በርስ ጎሳ ከጎሳ ይጋጭ ነበር መንገድ ላይ መንገደኞችን እየጠበቁ መዝረፍና መቀማት በሰፊው ይታይ ነበር ዘረኝነት ሰፍኖ የሚታይ የነበረ ነገር ነው ግፍ ደም አፍሰስ በቀል ገንዘብ መቀማት የቲሞችን መበደል አራጣ ወይም ወለድ መብላት ስርቆት ዝሙት ተስፋፍቶ ይገኝ ነበር በርግጥ ዝሙት ተስፋፍቶ ይገኝ ነበር ቢባልም በባሪያዎቹ መሐከል የነበረ እንጂ አህራሮቹ በፍጹም አይሰሩም ነበር ዝሙትን ይሄንን ደሞ ቡኻሪ ያለው የአቡ ሱፊያን ሐዲስ ያመለክታል የአቡ ሱፊያን ባለቤት አወተዝኒል ሁረቱ አለች ቁርአኑ ወላ የዝኒነ ሚል ሲመጣ ዚና እንዳይሰሩ ሴቶች ሚል ሲመጣ ለመሆኑ ጨዋ የሆነች ሴት ዚና ትሰራለች እንዴ ይሄ ነገር የታከባቢ ነው የሚከሰተውኛ ቆአናው ቆም ነው ያለችው ወነታንም ነበር አልነበረም በአህራሮች መካከል ባሪያዎች ብሎ የመደቧቸው የህብረተሰብ ክፍሎች ነበሩ እነሱ ናቸው ይሄንን እንደ ስራም የሚሰሩት እንደውም አንዳንዶቹ ዝሙት ሰርተው ሲያበቁ ለባለቤቶቻቸው ገንዘብ እንዲያስገቡ የሚገደዱም ነበሩ ቁርአን መጥቶ እስከሚከለክል ድረስ ولا تكرهوا فتياتكم على البغاء ان اردنا تحصنا እነሱ ከመጥፎ ነገር መጠበቅን እየፈለጉ እናንተ አታስገድዷቸው የሚለው ወህይ እስከመጣ ድረስ ማለት ነው እንዲህ አይነት መጥፎ ባህሪዎች አሉ ቢባልም ደግሞ መልካም የሚባሉ ጥሩ ጥሩ ነገሮች ደግሞ አልጠፉም ጨርሰው እንደውም በሚያስደንቅ መልኩ ከጃሂልያ ማህበረሰብ ይሄ አይጠበቅም አሁን ሙስሊም ነኝ የሚለው ላይ እንኳን የማይገኙ ድንቅ ስራዎች ሰርተው ደግሞ የተገኙበት ሁኔታ አለ ለምሳሌ ቸርነት አረብ ሲባል የመጨረሻ ቸሮች ናቸው ከጃሂልያ ጀምሮ خلق متأصل فيهم انقداس متابت عند جمل بتشا يالو ليلى ميلاس ميكمس يليلو سو لانقداوس لياچن عندو انقمل اردو سيابقا طبسوس كماقرب درس يميهدبت شرنت اندنبراچو ينكرال حبتي اللهچو دغمو كسوم مالفو لانسساتوچم مغب يازجاجو لبراريوچنا لاوافاتم چمر يسطو اندنبره ينكرال مالنو እዳ ያለበት ወይም ነፍስ ገሎ ሲያበቃ የነፍስ ዋጋ መክፈል የተገደደ ኃላፊነት እየወሰዱ እኛን ከፍልልሃለን ብለው በመቶ የሚቆጠሩ ግመሎችን ይሰጡ እንደነበረ ይታወቃል። ኸምርን ወይም አስካሪ መጠጥን የወደዱትም ለቸርነት ታነሳሳለች ብለው ያስባሉ በእነሱ አባባል። የቸርነት ምንጭ ናት ይላሉ። ወኢዛ ሸሪብቱ ፈኢነኒ ሙስተህሊኩን ማሊ ወዒርዲ ዋፊሩን ለም የክሉሚ የጠጣሁ ጊዜ ገንዘቤን አጠፋዋለሁ እንጂ ክብሬ አይነካም ይላል። ገንዘቡን ጠጥቶ በዛ ነሻጣ መስጠቱን እንደ ችሮታ አድርገው ስለሚያስቡ ስለዚህ የወይን ተክልን ከርም ብለው ይጠሩታል ቸርነት ማለት ነው የቸርነት ምንጭ ናት ኸምር ይሰሩ የነበሩት ከዚያ ላይ ስለነበረ ቢንቱል ከርም ይሏታል ሌላው መልካም ባህሪያቸው አልወፋኡ ቢልአህድ ቃልን ማክበር ቃል ከገቡ የፈለገ ቢሆን ቃል ማፍረስ ከነሱ የማይጠበቅና ፈጽሞ የማይሰሩት ነገር ነበር ቤታቸው ቢፈርስ አገራቸው ቢቃጠልና ልጆቻቸው ቢገደሉም እንኳን ቃል አያፈርሱም የፈለገው ይምጣ እንጂ ይሄ ለየት ያለ ወፋ ቢልአህድ ከዳተኝነት አልነበራቸው ማለት ነው ሌላው ዒዘቱ ነፍስ በራስ በጣም መተማመንና ራስን ዝቅ አለማድረግ ባህሪ ነበራቸው ማንንም ሰው ወደታች ሊይዛቸውና ሊጨፈልቃቸው የሚፈልግ ካለ እሻይሉ ይዋጋሉ ይፋለማሉ እንጂ እንደውም ከድንበር ያለፈ ከወሰን ያለፈ ጀግንነት ነበር ተሐውር የሚባል ማለት ተሐውር ማለት በቃ ስርዓት አልበኝነት ያለበት ጀግንነት በትንሽ ነገር ጦርነት እስከማወጅ ድረስ የሚሄዱ ነበሩ ማለት ነው አንድ ነገር ደግሞ ክብር ያጎናጽፋል ይጠቅማል ብለው ካሰቡ የፈለገ አደጋ የሚያስከትል ቢሆንም ወደ ኋላ አይሉም ይሄም ደግሞ መንፈሰ ጠንካራነት ነበራቸው አልፎ አልፎ ቢሆንም ቻይነት ነበራቸው እንግዲህ ቁጣኝነት ጦረኝነትና ቻይነት አብረው የማይሄዱ ነገሮች ናቸው ሆኖም ከመካከላቸው ደግሞ ህልም ያላቸው ሰዎችም ነበሩ ወይን ካነት عزيزتن فيهم لفرط شجاعتهم ድንበር ያለፈ ጀግንነት ስለነበራቸው ማለት ነው እንግዲህ ሌላው السذاجه البدويه ገጠሪዎች ናቸው የስልጣኔ ብዙ አልነበረም የነበሩ ስልጣኔዎችም ተንኮታክተው ጠፍተዋል ከዛ የተነሳ በዙሪያቸው ያሉ ህዝቦች ያላቸው ስልጣኔና ፍልስፍና አልነበራቸውም ህንዶች በቃ ፍልስፍና አላቸው ጠለቅ ያለ ሮሞች እንደዚሁ ግሪኮች ግብጾች የተለያዩ ህዝቦች በዙሪያቸው ያሉት አፍሪካውያንም እንደ ሁኔታው ስልጣኔ የነበራቸው እነሱ ግን ጀዚረቱል አረብ ነብዩ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት የነበረ የስልጣኔ የሚባል ነገር አልነበረም ስለዚህ የዋህነትና ውስብስብ ያልሆነ ህይወት መኖር ይታይባቸው ነበር ትግስተኝነትና ችግርን ማቋቋምም ሌላው ባህሪያቸው ነው وإن مدت الأيدي إلى الزاد لم أكن بأعجلهم إذ أجشع القوم أعجلوا إيكونوميا هنيتاچو مني مسل نبرة ميلون بنملكت إرشا بجزيرة العرب يتمنامنا نغر نو مريتاچو برحاما سلهونه بيمن دارچانا بشام دارچا يتوسنو يلمو أكبابيوچ بنوروم عربيا برها لرشا عمتشال نبرم ኢንዱስትሪ ወይም እደ ጥበባትም የረባ አልነበራቸውም ደካማዎች ናቸው የነበረው ንግድ ነበር ንግድ እንግዲህ በተለይ ቁረይሾች ከሻምና ከየመን የሚገኙ ምርቶችን ወደ ሂጃዝ ያመጣሉ ያንዱንም ወደ አንዱ ያቀባብላሉ በዚህ ኑሯቸው በተወሰነ ደረጃ የተሻለና የሰለጠኑ ተብሎ ሊታሰቡ ይችላሉ ያለው እንግዲህ ስራ ንግድ ነበር ከዛ ውጭ ያለው ዘላኑ አረብ አጠቃላይ ግመሎች ፍየሎችና በጎችን በማርባት ላይ ብቻ የተመሰረተ ህይወት ነበር የሚኖሩት እንግዲህ አረቢያ ከኢስላም በፊት ምን ተመስል ነበር ብለን ለመዳሰስ የምንሞክረው ኢስላም ምን ለውጥ አመጣ ብለን ለመረዳት ያስችለን ዘንድ ነው ኢስላም ደግሞ ለአረብ ብቻ የመጣ ሳይሆን ለመላው ዓለም ስለሆነ በአጠቃላይ ዓለምስ ምን ተመስል ነበር የሚለውንም ባጭሩ መዳሰስ ያስፈልጋል محمد يا محمد يا صلى الله عليه وسلم محمد يا محمد يا محمد يا صلى الله عليه وسلم محمد يا محمد يا محمد يا ሶስት ወይም አራት ጠንካራ የሚባሉ ስልጡን ህዝቦች ነበሩ አንደኛው የሩም ህዝብ ነው የቢዛንቲን ኢምፓየር ወይም መምለካ ሲሆን አረቦች ሩም ብሎ ነው የሚጠሯቸው እነሱ የግሪክን የባልካንን የአሲያን የሶሪያን የሰሜን አፍሪካን ህዝቦች ሁሉ በአጠቃላይ ጨፍልቀው አንድ መንግስት መስርተው ጠንካራ ይባሉ የነበሩ ሀያሎች ናቸው ሮሞች በዚያን ወቅት ከ395 ዓመተ ልደት ጀምሮ እስከ 1453 ድረስ የሮሞች መምለካ ቀጥሏል ረጅም እድሜ ያለው ማለት ነው በ1453 ቁስጠንጢንያ ከተማ በዑስማንያ የቱርክ ሙስሊሞች እስከምትያዝ ድረስ ማለት ነው በዚህ መሃል እንግዲህ እነኚህ ህዝቦች ሰፋ ያለ ግዛት ስለነበራቸው የተለያየ ባህልና የተለያየ አምልኮ ወይም እምነት የነበረውን ህዝብ ነበር የሚያስተዳድሩት በርግጥ ንጉሶቹ ነሳራዎች ስለነበሩ የራሳቸውን እምነት አሰራጭተዋል በግዛታቸው ማለት ነው ግን ሰፊው ይታየ የነበረው ራህባንያ ወይም ዓለምን ትቶ በመንፈስ ለመምጠቅ የሚደረግ ጉዞ ነበር መሪዎቻቸው ደግሞ ህዝቦቻቸውን ከሚገባ በላይ ይጨቁኑ ነበር ግብጽን ይቆጣጣራሉ ግብጾች በራሳቸው ፍቃድ ሮሞች የራሳቸው እምነት ተከታዮች የሆኑት ይውጡልን ብለው ሙስሊሞችን ለማስገባት ምክንያት የሆነው ያ ግፍ ነው ይሰሩት የነበረው የራሳቸውን መሪዎች ጠልተው የትኛውን በአድ መሪ ቢመራን ይሻለናል እስከሚሉ ድረስ ማለት ነው ግብር ያበዛሉ ህዝቦቻቸውን በቃ እንደሚታለብ እንሰሳ ማለብ ብቻ ነበር የነበረው ሁኔታ በእምነት በኩል ደግሞ ለብዙ ቡድን ተፋፍለው በንጉሱ አማካኝነት የተለያዩ ሃይማኖታዊ ክርክሮች ይደረጉ ነበር ዒሳ ምንድነው አምላክ ወይስ ያምላክ ልጅ ወይስ የሶስቱ አብራት እንዴት ነው ተብሎ ሲያበቃ ለብዙ ቡድኖች የተከፈለው ጋትሊክ የሚባል መሪ ነበራቸው ወይም ያሁኑን ካቶሊክ ይመራ ማለት ነው ያዕቆብያ የሚባል ነበረ የዛሬውን ኦርቶዶክስ የሚወክል ማለት ይቻላል እንደገና ደግሞ አሪዮስ ነበረ እሱም የራሱ ቡድን አለው ክርስቶስ እንጂ አምላክ አይደለም ብሎ ነው የሚያስተምረው እሱ የተወሰነ እንግዲህ እንደ እስላም አመለካከት ለምናን አቋም ያራምድ እንደነበረ ነው የሚታመነው እንዲህ አይነት እርስ በርሳቸው የተጨቃጨቁና አንድ አቋም ላይ ለመدرس ያልቻሉበት ሁኔታ ነበር ከዛ በተቃራኒ ደግሞ በጫዋታና በቅንጦት በጣም የተዘፈቁ የተለያዩ አስገራሚ የሆኑ ስራዎችን ይሰሩ የነበሩ ህዝቦች ናቸው በጎናቸው ደግሞ የፋሪሶች መምለካ አለ የኢራኖች ማለት ነው ኢራንና ሩም ታሪካዊ ጠላቶች ነበሩ በዚያን ወቅት ማለት ነው ይሄም ሃያል መንግስት ያም ሃያል ስለነበረ እንደ ቅርብ ጊዜው ሩሲያና የምዕራቡ ዓለም እነዚህ ደግሞ ኢራንና ሩም ወይም ደግሞ ፋሪስና ሩም ተብለው ለሁለት ተከፍለው እርስ በርሳቸው ይፋጁ እንደነበረ እንደው ነብዩ ሰለላሁ ዐለይሂ ወሰለም ከተላኩ በኋላ ሱረቱ ሩም የሚባለው አያ ወይም ምዕራፍ ሲወርድ ሁለቱ ሲጋጩ ሙስሊሞች ከወደ ክርስቲያኖች ወግነው እንደነበረና ይደግፋቸው እንደነበረ ቁርአኑ ያሳያል ጉሊበቱ ሩሙ في ادنى الارض وهم من بعد غلبهم سيغلبون في بضع سنين لله الامر من قبل ومن بعد ويومئذ يفرح المؤمنون بنصر الله ينصر من يشاء بميل በተከታታይ አያው እንደሚያሳየው ማለት ነው እነኚህ ሩሞች ማነው ፋሪሶች የራሳቸው ሆነ በፍልስፍና ላይ የተመሰረተ አምልኮና እምነት ነበራቸው የሃይማኖት መሪዎቻቸው ዘራዱሽት የሚባል ነበር ማኒ የሚባል ነበር የነሱ እምነት ባጭሩ የዓለማችን ፈጣሪ ሁለት ናቸው ብለው ያምናሉ አንደኛው የብርሃን አምላክ ይባላል ሌላኛው የጨለማ አምላክ ይባላል በእነሱ ማለት ነው የጨለማ አምላክ ሁሉ ጊዜ ተንኮል ነው የሚሰራው ይላሉ የብርሃን አምላክ ደግሞ ሁሉ ጊዜ በጎ ነገር ነው የሚሰራው ይሄ ሞቱ እልቂቱ ጨለማው ረሃቡ ችግሩ ይሄንን የሚፈጠረው የጨለማ አምላክ ነው ጥጋቡን ምቾቱን ሀብትን ጤንነትን የሚሰጠው ደግሞ የብርሃን አምላክ ነው ይሉና ሁለት አመለክቶችን ተቃራኒ አድርገው ያፋጃሉ እንደነሱ አመለካከት ይሄ ነበር ያለው ከዚህ ለመውጣት ደግሞ ዘራዱሽትና ማኒ ሁለት አቅጣጫ ነው ያዙት ዘራዱሽት መጀመሪያ የነበረ ፈላስፋ ነው እሱ ምን ይላል የ ጨለማ አምላክ ከሚሰራው ተንኮል ለመዳን ራስን ማሰቃየት ያስፈልጋል ማግባት ያስፈልግም መብላት ያስፈልግም ሰው ራሱ ከዚህ ምድር የሚጠፋበት ሁኔታ ማመቻቸት አለበት የሚል ፍልስፍና ነው ያለው ማንም ይሄንኑ ተከትሎ ቢሄድም ከሞላ ጎደል ይነቅፈዋል ከዛ በኋላ ይልቅ መዝደክ የሚባል ደግሞ በጅጉ ከዚህ ተቃራኒ የሆነ አቋም ይዞ መጣ የብርሃንና የጨለማ አምላክ የሚለውን ይቀበለዋል ግን እዚህ ዓለም ላይ ከተንኮል ለመዳን ሙታዑል ሐያት الدنيا የዱንያን ጥቅም ማንኛውንም እንደፈለክ መጠቀም አለበት حرام حلال የሚባል የለም ከእህትህም ከባለቤ ማን ነው ከእናትህም ከማንም ጋራ መገናኘት ትችላለህ የሚል ሌላ የዛ ተቃራኒ ፍልስፍና ነው ደግሞ ይዞ የመጣው ሁለቱ መሐከል ፍጭት ነበረ መዝደክ መጨረሻ ላይ ቁባት በተባለ ንጉስ አማካኝነት ተወሰነ የነገሰ ቢሆንም እንደገና ሌላ ሻቡር የሚባል መጥቶ ገሎታል እምነቱ ግን አልጠፋም በውስጣቸው እስካሁንም ያንን እምነት የሚያራምዱ ህንድና ቻይና እንደገና ጃፓን አካባቢ አልጠፉም ማለት ነው ይሄን አቋም የሚያራምዱ የጨለማና የብርሃን አምላክን የሚያምኑ ማለት ነው ሌላው ህንድን ብንመለከት ከእስላም በፊት ምን ተመስል ነበር ጥበብ ነበራቸው በህክምና በስነፈለክ በፍልስፍና እና በተለያዩ በሂሳብ ትምህርት የተሻሉ የሚባሉ ህዝቦች ነበሩ ቢሆንም ከስድስተኛው የልደት ምዕተ ዓመት ጀምሮ እየተመዘገዘጉ መጡ በቤተ አምልኮቻቸው ሳይቀር ፈሳድ ይሰራጫል ሴት እቃናት ለቁማር ትቀርባለች እንደፈለጉ ይሸጣል ባሏ ከሞተ ማግባት እድል የላትም ዛሬ የሚሄዱ እምነት ከዚህ የተለየ አይደለም ባሏ ከሞተ ለባሏ ያላትን ፍቅር ለመግለጥ ራሷን እስከ ማቃጠል ድረስ መሄድ ነበረባት የህንድ ማህበረሰብ ሶስት ደረጃ ነበራቸው ጠበቀቱ ካህና የሃይማኖት መሪዎች የሚባሉ እነሱ ቅዱሳን ናቸው። ሰው ቢገሉ ወንጀል ቢሰሩ ምን ቢሉ ያምላክ ልጆች ለሆኑ መነካት የለባቸውም ብለው ያስባሉ። رجال الحرب የሚባሉ አሉ። የጦርነት ጀግኖች ወይም ተዋጊዎች ወታደሮች ማለት ነው። በእነሱ አጠራር ሸተሪ ተብለው ይጠራሉ። የመጀመሪያዎቹ በራሂማ ይባላሉ የሃይማኖት መሪዎቹ። ሶስተኛው ቡድን رجال الفلاحة والتجارة የንግድና የግብርና ሰዎች ተብለው ይጠራሉ። ዊሽ የሚል ስም ሰጥቷቸዋል። رجال الخدمة ያገልግሎት ሰራተኞች እንደ ባሪያዎች ማለት ነው። እንግዲህ የመጀመሪያው ከአራቱ ቡድኖች የሃይማኖት መሪዎች ተብለው የሚጠሩ የነበሩት ቅዱሳን ናቸው። የፈለጉትን ቢሰሩ አይጠየቁም። አራተኛው ሾደር ተብሎ የሚጠራው ክፍል ደግሞ የመጨረሻ ዝቅተኛ ህዝብ ነው። ፈጣሪ ከግሩ ነው የፈጠራቸው ብለው ያምናሉ እንደነሱ አመለካከት ማለት ነው። መጽሐፍ ቅዱሳቸውን የመማር እድል አይሰጣቸውም። ከማገልገሉ ውጪ ምንም እድል አይሰጣቸውም። መንግስተ ሰማያትም አይገቡም ብለው ያምናሉ። ይሄን ይመስል ነበር የዓለም ሁኔታ በአጠቃላይ። ኢስላም ከመጣ በኋላ ምን አይነት አቅጣጫ እንዳስያዘው የምንመለከተው ይሆናል። እንግዲህ አሁን በአጠቃላይ ሁኔታ አረቦች መሆኑ ከአረብ ውጪ ያለው ዓለም ምን ይመስል እንደነበረ ተመልክተናል። አፍሪካም ቢሆን እንግዲህ ከዚህ ያልተለዩ የጣዖት አምልኮዎች በግማሹ በሮማውያን ቁጥጥር ስር የነበረ ነው። ተወሰነው ደግሞ በምስራቅ አፍሪካ አካባቢ ያለው በሐበሻና ሌላው የራሱ የሆነ ጠንካራ መንግስትና ኃያል ተብሎ የሚታሰብ መምለካ ቢኖረውም ነሳራዎች ናቸው በእምነት ደረጃ ይሄ ነበር ያለው ማለት ነው። ከዚህ በኋላ ወደ ነብያችን ሰለላሁ ዐለይሂ ወሰለም ቤተሰብ እንመለስና ከልደቱ በፊት የሳቸው ቤተሰብ ሁኔታ ምን ይመስል እንደነበረ እንመልከት። የነብዩ ሰለላሁ ዐለይሂ ወሰለም ቤተሰቦች ሐሺማውያን ተብለው ይታወቃሉ። የሐሺም ቤተሰቦች ስለሆኑ የሳቸው አያት ሐሺም ይባላል። ሐሺም ኢብኑ አብዲ መናፍ። ሐሺም ሀብታም ነበረ። ተሰሚነት ያለውና ክብሩም ሰው ነበረ። ሐጃጆችን የተለያዩ ግብዣዎችን አድርጎ ለመጀመሪያ ጊዜ ፈሪድ የሚባል ምግብ ይጋብዛቸው የነበረ ሰው ነው። ሐሺም ባለ ጊዜም በጣም የተከበረ ነው። ሲሞትም አረቦች ሁላቸውም ነው ያለቀሱለት። አምሩ الذي حشم الثريد بمكه عشم الثريد لقومه قوم بمكه مسنتين عجاف سنت اليه الرحلتان كلاهما سفر الشتاء ورحله الاصياف ሁለቱን የጉዞ የንግድ ስርዓቶች የመሰረተውም ሐሺም ነው። በቀዝቃዛ ጊዜ ወደ የመን፣ በሙቀት ጊዜ ወደ ሻም። ሙቀት ቀዝቃዛ ሀገር ስለሆነ ማለት ነው እንዲጓዙ አድርጎ እንዲህ አይነት የንግድ ፕሮግራም ቀይሶላቸው ቁረይሾችን ይመራ የነበረ ሰው ነው። ሐሺም በዚህ ሁኔታ እያለ አንድ ጊዜ ተነስቶ ሲያበቃ ወደ ሻም ሀገር ለንግድ ይሄዳል። ሶሪያ ማለት ነው። ሲሄድ በየስሪብ ወይም በመዲና አጠገብ ያልፋል። መዲና አረፈና ሰልማ የምትባል ሴት ያገባል። በኑ ዓዲይ ኢብኑ ነጃር ተብለው የሚታወቁ የአንሳር ቤተሰቦች ናቸው የሰልማ ቤተሰቦች። እሷን ያገባና የተወሰነ ጊዜ እሷ ጋር ይሰነብታል። ከዚያ ተነስቶ ለንግዱ ወደ ሻም ይሄዳል። ፍልስጤም ይገባና ጋዛ ሲደርስ ሞት ይጠልፈውና እዚያ ይሞታል። የሐሺም ቤተሰቦች ሐሺም ወጥቶ ሻማ ሀገር መሞቱን እንጂ መዲና ላይ ማግባቱን አያውቁም። ሴትዮዋ ግን ጸንሳ ነበር። ወለደችና ሸይባ ብላ ጠራችው። ሸይባ ማለት ሽበት ማለት ነው። ልጁ ሲወለድ ገና ጸጉር እንደበቀለለት ነጭ ጸጉር አናቱ ላይ ስለነበረ በዛ የተነሳ ሸይባ ብላ ተጠራዋለች። ቤተሰቦቹ ሳያውቁ እዛው ያድግና አብዱል ሙጠሊብ ጋዛ ላይ የሞተው 497 ዓመተ ልደት ላይ ነው። ሐሺም ሌሎች ልጆችም ነበሩት። አራት ወንድ ልጆችና አምስት ሴት ልጆች ነበሩት። ሙጠሊብ የሚባል ወንድም ነበረው። ውሎ አድሮ ሙጠሊብ ወንድሙ መዲና አግብቶ እንደነበረ ወሬ ይደርሰዋል። እንዳውም ሴትዮዋ ወልዳለች ይሉታል። የወንድሜ ልጅ የሚያስታውሰው የሚያውቀው አቶ እዚያ ብቻውን ሊቀር ነው ብሎ ተነስቶ ሲያበቃ ወደ መዲና ይሄዳል። በጣም ተሰሚ ቸርም ነበር። ፈያድ የሚል ቅጽል ስም አለው። ፈያድ ማለት ማዕበል ማለት ነው። ቸር ስለሆነ ነው ይህን ስም የሰጡት። ተነስቶ እዛ መዲና ይሄዳል። ሸይባ ታዳጊ ህፃን ነው። እናቱ ጋር ገብቶ ሲያበቃ ሙጠሊብ ይሄ ልጅ የወንድሜ ልጅ ነው ታውቂያለሽ? አዎ አውቃለሁ። ታዲያ ብትሰጪኝ ምን አለ ብሎ ሲጠይቃት ፈጽሞ አልሰጠህም። ህፃን ልጅ ከሀገር ወጥቶ ከእናቱ ተነጥሎ ሌላ ሀገር ይቀመጥ ብዬ አልፈቅድም ትለዋለች። ቢሄድ ምን ያጋጥመው መሰለሽ? የሚሄደው እኮ ወደ አባቱ ንጉስነት ነው። የምጢ ኢላ ሙልክ አባኢሂ ብሎ ያግባባታል። ወደ ማዕረግ ወደ እድገት የሚሄድ ልጅ አንቺ እንቅፋት ሆነሽ ማስቀረትሽ ተገቢ አይደለም። በቃ ይዘው ሂድ ትለውና ይዞ ይሄዳል። በጉመሉ ላይ ከጀርባ አፈናጦት መካ ይገባል። መካ ከተማዋ ዳርቻ ላይ ያዩት ሰዎች اشترى مطلب عبدا هذا عبد المطلب مطلب باريا گستو متا معناتنو ايهي کو يسو باريا نو قالو يوندمو لج مهونون سلالاوقو ويحكم منكاچو انما هو ابن اخي هاشم يوندمي هاشم لج کو نو باادسو مسلاچو اندي بلو قطا بلو يناگراچوال سموا گن تلطفابت قرچ عبد المطلب ميلو شيبا ترسانا عبد المطلب هونه معناتنو በማግስቱም ልጆች ያገኙት ግዜ አብዱል ሙጠሊብ አሉት። በዚያው አደገ። አባ አጎቱ ጋር ቆይቶ ነፍስ አወቀ። ማህበረሰቡ መሐከለም ታዋቂነቱ እየገነነ መጣ። ሙጠሊብ ግን ከመዲና ተማን ነው ከመካ ተነስተው ወደ የመን አገር ሄዶ ረድማን የሚባል ቦታ ላይ ይሞታል። በሱ ቦታ አብዱል ሙጠሊብ ይተካል። በቦታው ተተክቶ የመካን መሪነት ይዞ እየገፋ ያለ ነውፈል የሚባል አጎቱ በጉልበት ሊነጥቀውና ሊቀማው ይሞክራል። የዚህ ጊዜ የመዲና ነዋሪዎች ሰምተው 80 ሰው ይዞ የእናቱ ወንድም አዲይ የሚባል ሰው ይመጣና አብጣህ የተባለች ቦታ ያርፋል። ዳርቻ ላይ ግባ እንጂ አልመንዚላ ያ ኻል ቤት እንግባ አጎቴ ሲለው አልገባም። حتى القى نوفلا نوفل قال اغنيو حال كبا ميلال نوفل كعبه اتقب كچ بلو ياسترروال كعبه هيرو سيابقا 80 سوچون يزو اناتو لا يقومو دنگت سيفو مززنا يچن سيف انت انات لا ياسارفالو وي لو وندمي سلطانون تملسلتال له يلوال لذي نو نملش يلتالو قالو ردت له قالو بقى كملس كلت ما بلو اهتو لج اتقب لا 3 كان قويتو تملسه انغدي النبياچن صلى الله عليه وسلم آيات هونو عبد المطلب بزي ملكو عدقنا يمكا مري هونا مالن عبد المطلب بحالا في النتو يمكا هزبوچ يمرانا كعبان ياستداد دريال خلت نگروج تكستو آندو حبشوچ كعبان لما فرس كيمن تنستو ودى مكا مامرات هاتشونو يهن انتاريك بعد لفهو بسفيو تنگاقران ببتال ليلا انيو خزاعوچ ከመካ ሲባረሩ የዘምዘምን ውሃ እስማኤል በእስማኤል ጊዜ የመነጨችውን ማለት ነው አፈር ሞልተውባት ቦታዋን ደብቀው በውስጧም የተለያዩ ንብረቶችን ቀብረው ነበር የወጡት። ዘምዘም የት እንደሆነች አላወቁም። ህልሚያ ያል አብዱል ሙጠሊብ احفر طيبه ጥሩይቱን ውሃ ለምን አታወጣትም ይለዋል። በህልሙ ምንድነው የምትለኝ ሲለው ጠፋበት። በማግስቱ መጥቶ احفر المظنون حالو ምንድነው ይያልከኛለሁ? አሁን መልስ ሳይሰጠው ይጠፋበታል። ህልም ነው። በሶስተኛው ቀን መጥቶ احفر زمزم حالو በግልጽ ሰማን ጠርቶ የት ነው ታዳ زمزمን ማገኘው? አይ እንዲህ አይነት ቦታ ጉንዳን ወጥቶበት የጉንዳን ተራራ የተመሰረተበት ቦታ ላይ ብትቆፍር زمزمን ታገኛለህ። ምልክቶቹ ደግሞ እንዲህ አይነት ነገሮች የተቀበሩበት ነው ታገኛለህ ይላል። መልካም ብሎ ደስ ብሎ ተነሳና ቁረይሾችን ያየውን ህልም አስረድቷቸው ኑ ቆፍራለሁ ሲል ከልጆቹ በስተቀር ሌሎቹ ብዙ አላጀቡትም። አላደነቁለትም። ዝም ብሎ በቅጀት የፈለገውን የሚሰራ ሰው ነው አንከተለውም ብለው ይተውታል። ያንን ሲቆፍር ሲቆፍር ኹዛዓዎች ቀብሮ የሄዱትን በጥንቸል መልክ የተሰራ የወርቅ ምስል ያገኛል። ሲቆፍር የወርቅ ሰይፎችን ያገኛል። ሲቆፍር ውሃይቱ ትመነጫለች። ደስ ብሎት አላሁ አክበር አለ። አምላክ ኃያል ነው ብሎ ይህን ዜማ ሲያሰማ ልጆቹም ተቀበሉትና ውሃይቱ የመነጨች ጊዜ የእስማኤል ውሃ ዘምዘም ናት ማለትን አወቁና ቁረይሾች ይሄ ነገር ያንተ ብቻ ሳይሆን የኛም ነው አሽሪክና አሉ። ስጠን አሉ። በፍጹም አልሰጣችሁም ይላቸዋል። ሌሎች ጉድጓዶች ነበሯቸው በርግጥ መካ የሚተከሙባቸው ከዘምዘም ውጪ እንደም አባር ከثيرة አልሰጣችሁም የኔ ነው የኔን ሐላፊነት ካልተቀበላችሁ በስተቀር ቢላቸው አለቀው ይላሉ። የፈለጋችሁትን ዳኛንጡ ይዳኘኝ አላህ ለኔን ያሳየኝ የኔና ታልሰጥም ሲል نحاكمك الى كاهنه بني سعد بن خزيم في اطراف الشام بشام دارچا بنو سعد بن خزيم ببالو غساوچ عندي طنقواي سيت አለች በመካከላቸው እሷ ዘንድ ሄደን የሷን ብይን ነው ምንቀበለው ይላሉ። ምንም አማራጭ ስላልነበረው ግመሉን ጭኖ ቤተሰቦቹን አሰባስቦ ከቁረይሾች ከየጎሳው አንዳንድ ሰዎችን አስመድቦ ወይም ከዚያ በላይ ተነስተው ይሄዳሉ። መሃል በረሃ ላይ ሲደርሱ አገሩ በረሃማ ስለነበረ ድርቅ ይልባቸውና የያዙት መሃል ቀው አልቆ ከሞት ውጪ ሌላ አማራጭ አጣሉ። አብዱል ሙጠሊብና አብረው ያሉ ሰዎች ናቸው። ሌሎቹ ቁረይሾች አላቸው ስጡ እንችላቸው አንሰጥህም ይሉታል። በቃ እንግዲህ ምንም አማራጭ የለንም እያንዳንዳችሁ ጉድጓድ ቆፍሩና አሁን ጉልበታችን ሳያቅ ጉድጓድ ቆፍረን የሞትን ጊዜ ቀደም ብሎ የሞተውን በህይወት ያለው ጉድጓድ ውስጥ ያስገባዋል። ምናልባት ቢተርፍ አንድ ሰው ነው አንድ ሰው ቢጠፋምና ሳይቀበር ቢቀር ምንም አይደለም። ይሄ ብቻ ነው ያለን አማራጭና ጉድጓድ ይቆፍራሉ። እዚሁ መሃል ጉድጓዳቸውን ቆፍረው ለሞት ራሳቸውን አዘጋጅተው ቁጭ ብለው ያለ ምንም ማድረገው ነገር የለኝም እንዴዚህ ቁጭ ብለን ህይወታችንን ማጥፋት ደግሞ ተገቢ አይደለም እስቲ እንንቀሳቀስ ሞት ያው ሞት ነው እንጥፋ ይልና ብድግ ሲል ካረፈበት ከግመሉ ስር ውሃ ተፈልቃለች። ኢብኑ ሂሻም አስሲራ ላይ እንደዘገቡት ኢብኑ ከثير አልቢዳያ ወኒሃያ ላይ እንደተከሱት ያቸው ውሃ የፈለቀች ጊዜ ይችም የኔውናት መካ ላይ ያለችውን እንደከለከላችሁኝ በዚህም ላይ ጥያቄ ታነሱ ይሆናሉ ይችም የኔናት ላጫ ይሄ አሁን ከዚህ በኋላ አንተ ጋር እንከራከርም አላህ ካንተ ጋር ያለው የመካውም ያንተው ነው ሻማገር መሄድም ያስፈልገን እንመለስ ብለው ሲያበቁ ወደ መካ ተመለሱ ይባላል። ከዛ በኋላ እንግዲህ የመካ መሪ አብዱል ሙጠሊብ ሆኖ ሲያበቃ ቀጠሉ። የዛሬውን ፕሮግራም እዚህ ላይ እናቆማለን። ነሰለላሁ ዐዘ ወጀል በእስማኢል ሁስና ወሲፋቲል ዑላ ይወፍቀና ሊማ ይحب ويرضى وصلى الله وسلم وبارك على نبينا محمد وعلى اله وصحبه وسلم. يا صلى الله عليه وسلم محمد يا محمد يا محمد يا صلى الله عليه وسلم محمد يا محمد يا محمد يا صلى الله عليه وسلم في مكة ولد المختار والكعبة هي خير جوار بيت الله الحرم الآمن دوما يشرق بالأنوار في مكة ولد المختار والكعبة هي خير جوار بيت الله الحرم الآمن دوما يشرق بالأنوار. بسم الله الرحمن الرحيم. الحمد لله رب العالمين حمدا كثيرا طيبا مباركا فيه وصلى الله وسلم وبارك على عبده ورسوله نبينا وحبيبنا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. يا نبياتنا صلى الله عليه وسلم هو التاريك بلوم يا بيت سبو تشاچون كما ولداتو بفيت ينبرون نيتا يداسسن يا عبد المطلب قصة جمرا نبرا يا قومنو عبد المطلب زمزمن ያገኘ ጊዜ ቁረይሾች ለኛ ይገባናል ብለው እንደ ተፈታተኑት ባለፈው ፕሮግራም ዳሰናል መጨረሻ አላህ Subhanahu Wa Ta'ala አንዳንድ ተአምር አሳይቷቸው ከአቋማቸው እስከ ተመለሱ ድረስ በዚህ ወቅት عبد المطلب አንድ ነዝር ወይም ስለት ተሳለ አላህ አስር ወንድ ልጆችን ከሰጠኝ አንዱን አርደዋለሁ አለ በጃሂልያው አስተሳሰብ ማለት ነው ልጅን ቀርቶ ማንንም ያለ ኃጢያቱ ማረድ የተከለከለ መሆኑ የሚታወቅ ቢሆንም በእስላም በዚያን ጊዜ ወህይ ከመምጣቱና ማህበረሰቡ ከነበረበት ድንቁርና ከመውጣቱ በፊት ስለነበረ እንደ ቁም ነገር አድርጎ ቆጠረውና ይሄንን ተሳለ አላህ Subhanahu Wa Ta'ala ደግሞ 10 ወንድ ልጆችን ሰጠው እንዲህ በብቻኝነት እንደ ተንገላታ ሁሉ አላህ ይሄን ያክል ልጅ ከሰጠኝ አለን መፈጸም አለብኝ ብሎ ያስብና ካስር ልጆቹ መሐከል የመጨረሻውና በጣም የሚወደው አብዱላህ ነው የነብያችን ሰለላሁ ዐለይሂ ወሰለም አባት አስሮቹ መሐከል እጣ ይጥላል እጣ ሲጥል አብዱላህ ላይ ታርፍበታለች እንግዲህ ነዝሬ መፈጸም አለብኝ በጅጉ የሚወደው ልጅ ቢሆንም ምንም ማድረግ አልችልም ብሎ ልጁን እጁን ይዞ ወደ ካዕባ ወሰደው እጣ ከመጣሉ በፊት አስሮቹንም ልጆች አነጋግሮ እንዲህ አይነት ስለት አለኝ ከመካከላቹ አንዱ ላይ መድረሱ አይቀርም ምን ያህል ፍቃደኞች ናችሁ ብሎም አነጋግሯቸው ሁላቸውም ፍቃደኛ እንደሆኑ ገልጸውለት ነበር አብዱላህም ይሄንን ሐሳብ ከተስማሙት አንዱ ስለነበረ አባትየው ይዞት ወደ ካዕባ ሊያርደው ሲወስደው ቁረይሾ የተሰባስበው ሲያበቁ በፍጹም አታደርገውም ስለት ቢኖርህም ሌላ ተለዋጭ ይፈልጋል እንጂ ይሄ መደረግ የለበትም አሉ። በተለይ ደግሞ የአብዱላህ የእናቱ ቤተሰቦች በኑ መኽዙም የሚባሉት የአብዱላህ እናት فاطمة بنت عمرو ابن عائذ من بني مرره ናት እነሱ ሲከለክሉት ምን ማድረግ አለብኝ ታዲያ ምን አማራጭ ታመጡልኛላችሁ ብሎ በሚያነጋግራቸው ጊዜ በጅዳ አካባቢ አንድት ጠንቋ ያለች አሉ። ችግር ሲያጋጥማቸው እንደ መፍትሄ ይቆጥሩት የነበረው የጃሂልያው ማህበረሰብ ጠንቋይን ሄዶ ማማከር ነበር። ጠንቋያ ዘንድ ሄዶ ሲያበቃ ሲያማክራት ዛሬ አልመጣልኝም ማለት የሚያነጋግራት ጅን ነገር ነበራት ሰይጣንም ይጠጋት ነገብት መጡ ይሻላል ብላ ሸኘቻቸው በማግስቱ መልሶ ሲሄድ የችግራቸውን መፍትሄ አገኘሁት አብዱላህና 10 ግመል መሐከል እጣ ማጣጣል አለብህ በአብዱላህ ላይ ከወጣ አሁንም 10 ግመል እየጨመርክ ግመሎቹ ላይ እስከሚወጣ ድረስ 10 እየጨመርክ ይሄዳለች እጣ አጣለና በአስሮቹ ላይ ሳይሆን በአብዱላህ ላይ ወጣ አሁንም ደገመ 3 4 5 እስከ 10 ጊዜ ደገመና 100 ግመል ሲሆን እጣው በግመሎቹ ላይ ወጥቶ በአብዱላህ ላይ ሳይወጣ ቀረ ከዚያ በኋላ 100ዎቹንም ግመሎች ሁሉ አርዶ ሲያበቃ ማንንም መብላት የፈለገ ሰውም ሆነ እንሰሳ የዱር አውሬም ሳይቀር እንዳይከለከል አዘዘ አብዱልሙጠሊብ እንግዲህ በአካባቢው በጣም ተሰሚነት ስለነበረው ማንንም እሱም ይሰራውን የሚቃወም አልነበረም ተቀበሉትና ያ የመቶ ግመል ስጋ እንግዲህ ሁሉም ተቋደሰው ሁሉም ተካፈለው ማለት ነው አብዱላህም ከማረድ ተረፈ አብዱላህን ለማረድ ባደረገው እንቅስቃሴ አብዱልሙጠሊብ የመጀመሪያ የወሰደው እርምጃ ሁበል የሚባለው አምሩ ኢብኑ ሉሐይ የተባለው የኹዛ አመሪ ወደ ካዕባ ያስገባው ጣዖት ቀይም ነበረው ቀይም ማለት ሐላፊ ማለት ነው እሱ ዘንድ ሄዶ ሲያበቃ የሆነ ስጦታ ሰጥቶ ጥንቆላ እንዲጠነቁልለት ወይም እስትቅሳም ቢልአዝላም ብለው የሚጠሩት ነገር እንዲያደርግለት ነበር የሞከረው ከዛ በኋላ እዚያ ቆሞ ለረጅም ጊዜ ዱዓ ያደረገ አንድ ጊዜ አላህን ሌላ ጊዜ ሁበልን እየተማጸነ ያው የጃሂልያው ማህበረሰብ አመለካከት አምልኮውን በሽርክ ላይ የተመሰረተ ስለነበረ ያነ ሙከራን ያደረገው መጨረሻ ላይ ግን አላህ Subhanahu Wa Ta'ala እንዲታረድ አልወሰነም ለትልቅ ዓላማ ነበርና የፈጠረው ነቢያችንን ሰለላሁ ዐለይሂ ወሰለም ሳይወልድ መሄድ በአላህ በኩል አልተወሰነምና በግመሎቹ ህይወቱ ቤዛ አግኝታ ስታበቃ ለመትረፍ ቻለች። ከዚህ በመነሳት ነው ነብዩ ሰለላሁ ዐለይሂ ወሰለም አነ ኢብኑ ዘቢሐይን ይሉ የነበሩት። እኔ የሁለቱ ለእርድ የቀረቡ ሰዎች ልጅ ነኝ። ነብዩላህ እስማኤል አባታቸው ኢብራሂም ሊያርዷቸው እንዳቀረቧቸው ባለፉት ፕሮግራሞች ዳሰናል። አሁን ደግሞ በመጨረሻ ወላጅ አባታቸው አብዱላህም ሊታረድ ቀርቦ አላህ ሱብሃነሁ ወተዓላ በሆነ መንገድ እንዳዳነው እንደተመለከተው ነው ማለት ነው። ከዚህ በኋላ አብዱል ሙጠሊብ ለልጁ ለአብዱላህ ጋብቻን ፈለገ። አሚና ቢንቱ ዋህ በመትባል በኑ ዙህራ ተብለው የሚጠሩ ጎሳዎች ተወላጅ የነበረችና የተከበረች የተከበረ ቤተሰብ አባል የነበረች አንድት ልጅ አጨለት ለአብዱላህ ማለት ነው። አሚና የነብያችን ሰለላሁ ዐለይሂ ወሰለም እናት ከነብያችን ሰለላሁ ዐለይሂ ወሰለም አባት ጋራ የሚገናኙበት የዘር ሐረግ አለ። አሚና ቢንቱ ወህብ ኢብኒ አብዲ መናፍ ኢብኒ ዙህራ ኢብኒ ኪላብ ኪላብ የተባለው ሰው ላይ ይገናኛሉ። አባታቸው አብዱላህ ኢብኑ አብዱል ሙጠሊብ ኢብኒ አብዲ መናፍ ኢብኒ ቁሰይ ኢብኒ ኪላብ እዚህ ኪላብ ላይ ይገናኛሉ። አሚናን መረጠላቸውና ለአብዱላህ የአብዱል ሙጠሊብ ቤተሰቦች የአሚናን ቤተሰቦች ጠይቀው ጋብቻው ተፈጸመ። ሙሽራው አግብቶ ሁለት ወር ሳይያልፈው አባትየው ወደ ሻም አገር ለንግድ ይልከዋል ወይንም ወደ መዲና እህል እንዲገዛላቸው የምታሩ ለሁም ይላል። የመዲና ሰዎች የሚያመርቱት ነገር ስላልነበራቸው በንግድ ላይ ተመሰረተ ህይወት ስለሚመሩ ለቀለባቸውም ከውጭ የሚያስገቡትን ነገር ነበር የሚጠቀሙትና አብዱላህን ላኩ። አብዱላህ በዚያን ወቅት የ25 አመት ወጣት ነበሩ። የነብዩ ሰለላሁ ዐለይሂ ወሰለም አባት ባንዳንድ ዘገባዎች ወደ ሻም ሳይሆን ወደ መዲና ነው የሄዱት። መዲና ሲደርሱ ድንገተኛ በሽታ አጋጠማቸውና እዚያው ሞቱ የሚል ሲሆን፣ በሌሎች ዘገባዎች ደግሞ አይደለም ወደ ሻም ሲሄዱ መዲና አርፈው ከዚያም ወደ ሻም ደርሰው ሲመለሱም በድጋሚ መዲና እንዳረፉ በመላሽ ነው እዚያ የሞቱት ይላሉ። على كل حال عبد الله مدينه كدرسوا بوالا حياتهو الفتشنا النابغه الجعدي تبلو متترا ياياتهو زمد تاواقي يعرب غطامي نبره اسو بيت نو اندارفو يالفوت ب 25 عامتهو ينبياچين صلى الله عليه وسلم ابات عبد الله كزي عالم تنطلو عبد الله يموتوت نبيو صلى الله عليه وسلم كما ولداتهو بفيتنا غنا اناتيتو اند صنسچ نو የበርካታው የታሪክ ሊቃውንቶች አባባል ሲሆን አይደለም ከተወለዱ በኋላ በሁለት ወር ነው የሚሉም አሉ። የተለያዩ ዘገባዎች ናቸው ያሉት። አክሰሩ ሪዋያት ግን ከመወለዳቸው በፊት ነው አብዱላህ የሞቱት። እንግዲህ سنመለከት ታሪኹን سنአስተውለው አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም ለመወለድ ብቻ ብሎ የፈጠራቸው ይመስላል። ያቺ አላማ ከተሳካች በኋላ انقضت حياته عبد الله بن عبد المطلب ህይወታቸው ተጠናቀቀች። كأن الله عز وجل يقول له انتهت مهمتك يا انت اسرا درشات تتناقل يميبالو اينتي مسلال. امينا كعبد الله غارا يسمرنا اسدساچونه هيوت لممرات اسبو كشام ويم كمدينه يملسولنيال بلو ييطبقو ياله يا الله قدر دغمو ليلا هوننا بالبيتاچون عطو ملاو بيتسبم ازنه. امينا يتلايو غطموچن ييغطمو عبد الله ذكروا عفا جانب البطحاء من آل هاشم وجاور لحدا خارجا في الغماغم دعته المنايا دعوة فأجابها وما ركت في الناس مثل ابن هاشم عشية راحوا يحملون سريره تعاوره أصحابه في التزاحم فإن تك غالته المنايا وريبها فقد كان معطاء كثير التراحم. من المنقان عبد الله ሞት ቢቀድመውና ከዚህ ዓለም ለመነጠል ቢበቃም እስካለ ድረስ በጣም ለሰው አዛኝና በጎ ሰሪ እንደነበረ በስነኝ የቋጠሩ አወደሷቸው ማለት ነው። አብዱላህ በሚሞትበት ጊዜ በርካታ ንብረት አልነበረውም። 5 ግመሎች እና የተወሰኑ ፍየሎች እንደዚሁም ደግሞ በረካ ተብላ የምትጠራ ኢትዮጵያዊት አገልጋይ ነበረቻቸው ወይም በሌላ አጠራሯ ኡሙ አይመን ተብላ የምትጠራ ናት። ይህች ኡሙ አይመን ነብያችን ሰለላሁ ዐለይሂ ወሰለም ወግዚት ሆና አሳደገቻቸው ከአባታቸው የወረሷት ንብረትም እሷ ነበረችና በኋላም ካደጉ በኋላ እሷን ከባርነት ነፃ አውጥተው ዘይድ ኢብኑ ሐሪሳ የተባለ የሳቸውን ሳሂብ ወይም የሳቸው ባሪያና በኋላ ነፃ ያወጡትን ሰው ዳሯትና ሁለታቸው የሰመረ ትዳር እየመሩ ታዋቂውን ሰሃቢ ኡሳመት ኢብኑ ዘይድን ለመውለድ በቁ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም የተወለዱት ሽዕቡ በኒ ሐሺም ተብሎ የሚታወቅ ቦታ ሰኞ ንጋቱ ላይ ربيع الاول 9ኛው ቀን ነው على الصحيح ربيع الاول ور 9ኛው ቀን ላይ ነው የተወለዱት ሰኞ መሆኑን ሙስሊም በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው ذاك يوم ولدت فيه ብለዋል ያ ቀን እኔ የተወለድኩበት ቀን ነው ሰኞ ብለው ተናግረዋል። ሰኞ ደግሞ የስነፈለክ ሊቃውንቶች ወደ ኋላ ታሪኩን ሲመረምሩት በዚያን አመት የነበረው በዘጠነኛው ቀን መሆኑን ነው ያረጋግጡት። ግን እዚ ላይ ከረቢዕ አልአወል ሁለተኛው ቀን ነው የተወለዱት የሚሉ ዘገባዎችም አሉ። አይ ሁለተኛው ሳይሆን 12ኛው ነው። በአብዛኛው የሚታወቀው 12ኛ ነው። የሞሊድን በዓል የሚያከብሩ ሰዎችም 12ኛውን ቀን ነው እያከበሩ ያሉት። 8ኛ ነው የሚልም አለ። لكن الصحيح الذي تؤيده الأدلة በማስረጃ የሚጠናከረው ነብዩ ሰለላሁ ዐለይሂ ወሰለም ተወለዱት ረቢዕ አልአወል 9ኛው ቀን መሆኑን ነው ማለት ነው። አፕሪል 20 ወይም 21 ወይም ኦገስት 23 571 ዓመተ ልደት ላይ ነበረ የሳቸው መወለድ የተከሰተው። ይሄ ደግሞ የሐበሻ መሪዎች የመንን ወረው የነበሩት ካዕባን ለማፍረስ عام الفيل ተብሎ በሚታወቀው ወደ መካ ባመሩበት ዘመን ነው። እንዳውም የዙሆኑ ዘመቻ ተከስቶ በ52ኛው ቀን ወይም በ55ኛው ቀን ነበረ ነብዩ ሰለላሁ ዐለይሂ ወሰለም የተወለዱት ነው የሚባለው። ወዳውሳቸው እንደተወለዱ እናታቸው በጣም ተደሰቱና ለአብዱል ሙጠሊብ በፍጥነት መልእክተኛ ላኩ። አብዱል ሙጠሊብም በጣም ተደስተው ቶሎ ብለው መጡና ወደ ቤት ገቡ። ልጁን ይዘው ሲያበቁ በቀጥታ ወደ ካዕባ ሄዱ። በካዕባ እየጠወፉ አንዳንዴም ካዕባ ውስጥ እየገቡ እንቅስቃሴ ያደርገው ሲያበቁ በረጅሙ ዱዓ አደረጉ። አላህን ለመኑ፣ ይሄንን ልጄን ለቁም ነገር አብቃልኝ፣ ለትልቅ ነገር የሚበቃ አድርግልኝ ብለው አላህን ለመኑ። ሙሐመድ የሚል ስያሜም ሰጧቸው። ሙሐመድ የሚል ስም በአካባቢው አይታወቅም ነበረ። በአባቶቻቸውም ሆነ በአያቶቻቸው መሐመድ የሚባል ስም አልነበረም። ግን አብዱል ሙጠሊብ አጋጣሚ አላህ ሱብሃነሁ ወተዓላ ይሄንን ኢልሃም ሰጣቸው፣ አስተዋወሳቸውና መሐመድ የሚል ስም አወጡ። ያልተለመደ የማይታወቅ ስም እንዴት መሐመድ ብለህ ልትጠራው ቻልክ ብለው ስጠይቋቸው ረጀውቱ አይህመደሁ አላህ ፊ السማ ወአህሉ الارض ፊ الارض አላህ በሰማዩ የምድር ሰዎችን በምድር ያወድሱት ዘንድ ተስፋ አድርጌ ነው። ስመጥርና ተወዳጅ አላህም ዘንድ ሰውም ዘንድ የሚወደድ ልጅ እንዲሆንልኝ ተስፋ በማድረግ ይሄንን ተመኘቼ ነው መሐመድ የሚል ስም የሰጠሁት ብለው አያትየው አብዱል ሙጠሊብ ተናገሩ። በሰባተኛው ቀናቸውም ገረዟቸው። ይሄ ስምም እንግዲህ ታወቀ ማለት ነው። ከዛ እንግዲህ እናታቸው እያጠቡ አሳደጓቸው። ከእናታቸው ሌላ ደግሞ ሱወይባ ትባል የነበረች አንዲት ባሪያ የአቡ ለሀብ ባሪያ ናት። አቡ ለሀብ የነቢያችን ሰለላሁ ዐለይሂ ወሰለም አጎት ነው። መስሩህ የሚባል ልጅ ነበራት። እሱን እያጠባች ነቢያችን ሰለላሁ ዐለይሂ ወሰለም መወለዳቸውን ስትሰማ በቀጥታ መጣችና እሷም አጠባቻቸው። ከእናታቸው ሰለላሁ ዐለይሂ ወሰለም በኋላ በቀጥታ እንግዲህ የጡት እናታቸው ሱወይባ ናት ማለት ነው። ሱወይባ ደግሞ ከሳቸው በፊት ሐምዛንም አጥብታ ነበር። ሐምዘት ኢብኑ አብዱል ሙጠሊብ አጎታቸውን። ከሳቸው በኋላ ደግሞ አቡ ሰለመተ ኢብኑ አብዱል አሰድ የሚባል ሰሃቢም አጥብታለች። ሁለታቸውም ሰሃቢ ለመሆን ደግሞ በቁ ማለት ነው። ኡሙ አይመን የተባለችው ኢትዮጵያዊት የአባታቸው ባሪያ የነበረችውና በኋላ እሷ ነፃ ያወጧት በረከቱል ሐበሽያ ነቢያችንን ሰለላሁ ዐለይሂ ወሰለም ተንከባክባ አሳድጋቸዋለች። باندان زغبا عندما تاو ام ايمن امي بعد امي كولاج الناتي بوهالا النات كالتشين ام ايمن نات بلو نبي صلى الله عليه وسلم عند تناقرو تزغبوال زيد بن حارثانم داروات أسامة بن زيد ولدا كذا وعلا الصام نبي صلى الله عليه وسلم نبوان كاغنوا وعلا عبرا تكبلا ودى مدينة هجرة هدا الساتشو كذا عالم كتنطلو كامستر وعلا نو يموتشو اسكالو عبرا چين برا چنگدي اندنا تنا ياساد دقى چاچو سانات انگري بزيخون يتايالو عربو چاند بحال نبرا چو يا بحالا چو من دنو گتاري وچو ودى كتما يمتونا የከተማ ነጋዴና ሀብታም ልጆችን ህፃናትን ወስደው ሲያበቁ አገራቸው ያጠቦ ያሳድጋሉ። ከተሞቹ ደግሞ ወደ ገጠር ልጆቻቸውን ለመላክ ይፈልጋሉ። ገጠሪዎቹም ከከተሞቹ ገንዘብ ለማግኘትና ኑሯቸውን ለመደጎም ሲሆን የከተማዎቹ ሰዎች ደግሞ ልጆቻቸው ከከተማው ጫጫታና ከከተማው መጥፎ ነገር ርቀው ሲያበቁ ተፈጥሮን አላህ እንደፈጠራት እየተመለከቱ እንዲያድጉና ቋንቋቸውንም እንዲያበለጽጉ አረበኛውን በትክክል እንዲያውቁት ምክንያቱም የከተማ ቋንቋ ቅይጥ ነው ሁልጊዜ የተለያየ ህዝቦች ስለሚመጡበት ይሄን አላማ በማድረግ ወደ ገጠር ይልኩ ነበር። ሐዋዚን የሚባሉ ጎሳዎች ወደ ሙደር ዘራቸው የሚመለስ ጎሳዎች በርካታ ሴቶች በኑ ሳዕድ ኢብኑ በክር ኢብኑ ሐዋዚን ከሚባሉ ዝርያዎች ወደ መካ ይመጣሉ። መካ መጥተው ሲያበቁ ህፃናትን ፍለጋ ሁላቸውም የአብታሞችን ልጆች ይወስዳሉ። ነብዩ ሰለላሁ ዐለይሂ ወሰለም አባታቸው የሞቱ አያታቸው የሚያሳድጓቸው ህፃን ስለነበሩ እሳቸው የቀረቡላቸው ሴቶች ሁሉ ይሄ ህፃን ምን ያደርግልናል? ماذا تفعل امه وجده አባቱና እናቱና አያቱ ምን ይጠቅሙናል ብለን ነው እሱንም እናሳድገው እያሉ ሁላቸውም ጥለው ይሄዳሉ። حليمة السعدية የምትባል حليمة بنت ابي ذؤيب ይሄን ልጅ ሌሎች እንደመለሱት ሁሉ ተመለስና ሌላ ስትፈልጉላ ሁሉም ማግንቶ ወደ ማረፊያቸው ሲመለሱ እሷ ባዶጃን ተመለስና ባሏ ጋር ይነጋገራሉ። ባሏ አቡ ከብሻ ተብሎ ይታወቃል ሰውየው። ከዚያ ዳስታ በቃ ያንኑ የቲም ልጅ ተስማምታ ይዛ ተመጣለች። አገራቸው ማለት የነኚህ ኢብኑ ሰዓድ አካባቢ በጣም ድርቅ ያጠቃውና እንስሳቶቻቸው በጣም የከሱ ልጆቻቸውም እናቶቻቸው እንኳን ጡት የማይወጣቸው የተሰቃዩ ህዝቦች ነበሩ። ልጇ ሲያለቅስ ነው የሚያድረው የሚጠባው አጥቶ። ነብዩ ሰለላሁ ዐለይሂ ወሰለም ህፃን ሆኖ ይዛ መታስተበቃ ማረፊያዋ ከደረሰች በኋላ ቀኝ ጡቷ ለሳቸው ሲዘረጋ ጠቡ فاقبل عليه ثدي بلبن كثير አለች። ጡቴ በርካታ ወተት ይዞ ተገኛለች። እንኳን እሱን ቀርቶ የራሴ ልጅም የዛለት ጠባና ሳያለቅ ስለሊቱን አደረ ትላለች። የመጣንባት መጓጓዣ አህያችን ከሰው ሁሉ ወደ ኋላ እየቀረች ስታቸግረኝ ነበር። አንዲት ግመልም የምትታለብ ያረጀች ግመል ነበረች። እሷም ጠብታም አልነበራት። ለማንኛውም ብቻ የተገኘን ነገር እንጠቀማለን ብለን እሷን አጓጉዘን ጓደኞቻችንንም ያቸገርን ነበር የምንጓዘው ብላ ራሷ እንደተናገረችው ሐሊመቱ ሳዕዲያ። በኋላ ያን ልጅ ከተቀበለች በኋላ ሁኔታዎች ሁሉ እየተፍታቱላት አደረችና ጧት ወደ አገራቸው ሊመለሱ ጉዞ ሲጀምሩ አህያዋም በፍጥነት ትጓዛለች። ግመሊቱን ትንቀሳቀሳለች። ሰዎችን ሁሉ ጥላ ይሄደች ታቸግራቸዋለች። አብሯት የነበሩት ጓደኞቿ ارباعي علينا يا ابنه ابي ذؤيب قصار غشاجن انجي انت سيتيو منو بروچا اكو انغلاطاشن اليست هذه حمارك التي اتيت بها يا ويزشات متاشوا هي ادلچ اندي ليلا قيرشال منو انغلاطاشن بلا هي اساس الصاونات غن يونه نغر الله والله ان لك لشان النالات يونه نغر الله شانجي من اندال لا يتواكم ابو كبشام يصاب على بيت نيتاون سي تعلمي يا حليمة لقد أخذت نسمة مباركة للتوقي أمي قباو يتبارك لجنة يازشو يهنن وكيالات ودازا وداغرات شو تملسو وداغرات شو كتملسو بوحالا دقمو الرنيو تشاچو في يلو تشاچو نيزو سيسامارو باكبابي اللو في يلو يدرقونا ሚላስ የሚቀመስ ያላገኙ የተጎሳቆሉ የከሱ ናቸው። የሷ ፍየሎች ማታ ሲመለሱ ጦታቸው ሞልቶ ሰውነታቸው ሆዳቸው ጠግቦ ይታያሉ። ሲያልቡም ብዙ ያልባሉ። ጎረቤቶቹ ሁሉ በጣም ይገረማሉ። ፍየል ጠባቂዎቻቸውን አላ ተርዑና አላ ተስራሁና حيث يسرح راعي بنت ابي ذؤيب يا حليمة ፍየል ጠባቂ ወደሚሰማራበት ሄዳችሁ አትሰማሩም እንዴ? እናንተ ደረቅ በደረቅ ነው የምትሄዱት። የሷ ይኸው ጠግበው ይመጣሉ። ጡታቸውን በወተት ሞልቷል። فيرجعن شباعا لبنا حفلا ምንድን ነው እናንተ ያሉ እስከሚሏቸው ድረስ ይሄ ተከሰተ። محمد يا محمد يا محمد يا صلى الله عليه وسلم محمد يا محمد يا محمد يا صلى الله عليه وسلم محمد يا محمد يا محمد يا صلى الله عليه وسلم እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም እሷ ዘንድ በዚህ ሁኔታ የሷም ኑሮ እየተሻሻለ በረካ አላህ እየሰጣት አባትየውም ተደስቶበት ቤተሰቡም የተለየ ሁኔታ ያያዩ ሁለት አመት አሳለፉ። ከወላጅ እናታቸው ተነጥለው እዚች ሞግዚቷና አጥቢዋ እናታቸው ዘንድ ማለት ነው። በፍጥነት ያድጋሉ። ሰውነታቸውም ለውጥ ያሳያል። ሰዎች ይገረሙባቸዋል። በዚህ ሁኔታ ያያሉ ግን አንድ አዲስ ነገር ተከሰተ። ሐሊማ ከእህቶቹ ጋራ ይሄንን ህፃን ልጅ እንዲጫወት አንዳንድ ጊዜ ከቤት ታወጣለች። አንድ ቀን ሸይማ የተባለች የጡት እህታቸው ጋራ ወጥተው ያለ በቅርብ ርቀት የሆነ ሁለት ሰዎች መጡና ህፃኑን ይዙታል። አመሬትም ላይ ያስተኙና ሰውነቱን ደረቱን ሰንጥቀው ሲያበቁ ከውስጥ የሆነ ነገር አውጥተው እንደገና አሽገው በሆነ ነገር አጥበው ሲንቀሳቀሱ ታያለች። በጣም ተደናግጣ አብረው ያሉ ፍየል ጠባቂዎችም ተደናግጠው ወደ እናቲቱ እየሮጡ ኢነ ሙሐመደን ቀድ ቅቲል ቀድ ሱሪዕ ሙሐመድ ተገደለ በቃ አለቀለት ይያሉ መርዶ ለማርዳት ወደ ሐሊማ ሲመለሱ ነብዩ ሰለላሁ ዐለይሂ ወሰለም ከዛ ከወደቁበት ቦታ ቢድግ ብለው ሰውነታቸው ብቻ ትንሽ ቀየር ብሏል ወደ ሐሊማ ይመጣሉ። ማ አሳበከ ያ ቡነይ ምን አጋጠመህ ልጄ ሆይ ብላ ብትጠይቅም አይ የሆኑ ሁለት ሰዎች መጡ ደረቴን ለሁለት ከፈሉ ከዛ በኋላ የሆነ ነገር አወጡ هذا حظ الشيطان منك ይሄ የሰይጣን ድርሻ ነው ከሰውነት ውስጥ መውጣት አለበት አሉና በዘምዘም ውሃ አጥበው ሲያበቁ ህክማና ኢማን ወልተውበት ደረቴን አሽገው ሄዱ። ይሄ ነው የተነገረኝ ዝርዝሩን ባላውቀውም ብለው ተናገሩ። የዚህ ጊዜ እናቲቱ ደነገጡ። ይሄ ልጅ እስከዛሬ እስከ ሁለት አመት ድረስ ነው ጋር ቆይቷል ግን አደጋ የደረሰበት እንደሆነ ከዚህ በኋላ ለኔም ጸጸት ነው ለቤተሰቦቹም ቁጭት ነው የሚሆነው እዚያው ለመልሰው ብለው ወደ መካ ይዘው ይሄዳሉ። ወደ መካ ይዘው ይሄዱና የነብያችንን ሰለላሁ ዐለይሂ ወሰለም እናት አሚናን ያነጋግራሉ። እንግዲህ ልጁ ይሄ ሁለት አመቱ አልፏል በርግጥ ነው ጋር ቢቆይ ደስ ይለኛል ግን ችግር ላይ እንዳይወድቅ ስለማስብ ያጂ አንቺው ጋር ይሁን ይላሉ። ሚስጥሩን ካልነገርሽኝ አልቀበልም ለምንድነው ለማመለስ የፈለግሽው አጥብቆሽ ጠይቋቸው አንድ እንዲህ አይነት ነገር ተከስቶ በዛ ሰግቼ አደጋ ይደርስበታል ብዬ ነው ይሄን ፈርተሽ ነው አዎ ይሄ ከሆነስ ምንም አትሰቢ ይሄ ልጅ ካላህ በኩል ጥበቃ ይደረግለታል አሉ። እንደው እንግዲህ ከየት እንዳወቁ አይታወቅም ይሄ ከሆነ ምንም ስጋት የለውም ይዘሽ ተመለሽ ያሉ ይዘው ተመለሱና እንደገና ደግሞ 3 አመት ከመናምን ቆዩዛ 5 አመት አካባቢ ሐሊመቱ ሳዲያ ዘንድ ሰነበቱ ማለት ነው። ከዚህ درس ወይም ከዚህ ታሪክ የምንቀስማቸው ሁለት ወይም ሶስት ቁም ነገሮች አሉ። አንደኛው አንድ ሰው ይሄ ይሻለኛል ብሎ ራሱ ስለመረጠ ብቻ ያ እሱ የመረጠው خیر መሆን እንደማይችል ነው። ሐሊመቱ السعዲያም ሆኑ ከበኑ سعድ የመጡ ሴቶች ሁላቸውም የነጋዴና የሀብታም ልጆችን ነበር የመረጡት ይሻለናል ብለው። የሚሻል ሆኖ የተገኘው ግን ያ ሳይሆን አላህ የመረጠላት ይሄው የቲሙ ልጅ መሐመድ ሰለላሁ ዐለይሂ ወሰለም ሆኖ ነው የተገኘው። خيار الله عز وجل ابرك ሌላኛው ነብያችን ሰለላሁ ዐለይሂ ወሰለም ከልጅነታቸው ጀምሮ በህይወታቸው የሚከሰቱ ነገሮች ሁሉ የሳቸውን የወደፊት ነብይነት ጠቋሚ የሆኑ ክስተቶች ናቸው። ሌላው ከከተማ ወጣ ብሎ ተፈጥሮን መመልከት በገጠር አካባቢ ማደግ በርካታ ጠቀሜታዎች እንዳሉት ነው የምናየው። የመካ ሰዎች ይሄንን ቀደም ሲል ተገንዝበውት ደርሰውበታል። በርካታ ከተማ የሚያድጉ ልጆች ስለበርካታ የተፈጥሮ ሀብቶችና እንስሳቶች በስዕልና በቴሌቪዥን ካልሆነ በስተቀር አያውቋቸውም። የዛሬውን ሐዳራ ብንመለከት የወቅቱን ሲቪላይዜሽን ነገር ግን የገጠር ነዋሪዎች በርካታውን ያውቃሉ። ሁለቱን መስጂድ ማድረግ ለልጅ አስተዳደግ ጥሩ ነገር እንደሚሆንና تفتح البصيره على الطبيعه كما هي تفطر الله بفطرات ملكو عند ذا لج ايتوات ما دغو تقميت اندالهم ان ملكتال مالن على كل حال ك اردت امت تكل ويم امست امت اكبابي بهالا حليمه السعديه اذانو لج ود مكه يملسالو كزي بهالا قوانقوام تمروال يغطرون هنيتام ايتوال ተጎሳቅሎ ማደጉም ደሞ ወደፊት ለሚጣልበት ሐላፊነት ባላ በኩል ማለት ነው የራሱ አስተዋጽኦ አለው። ከብት ረኝነት ወይም ፍየል ጠባቂነቱን መጋራታቸው ማለት ነው ይዘው ወደ መካ ይመለሳሉ። መካ ከገቡ በኋላ የነብያችን ሰለላሁ ዐለይሂ ወሰለም ወላጅናት አሚና ከአብዱል ሙጠሊብ አያታቸውና ከአሳዳጊዋ ኢትዮጵያዊት እናታቸው ኡሙ አይመን ጋር ሆነው ሲያበቁ መዲና ወይም የስሪብ ያሉ ያባቶቻቸውን ዘመዶች ለመጠየቅና እንዲሁም የአብዱላህን ቀብር ለመዘየር ለባላቸው ያላቸውን ታማኝነት ከሞት በኋላም ጭምር ለማረጋጋት ተነስተው ወደ መዲና ያመራሉ። ህፃኑን መሐመድን ሰለላሁ ዐለይሂ ወሰለም ጭምርም ይዘው መዲና ደርሰው የተወሰኑ ቀናት ከሰነበቱ በኋላ አብዱል ሙጠሊብ ኡሙ አይመንና የነብዩ ሰለላሁ ዐለይሂ ወሰለም እናት አሚና ወደ መካ ሲመለሱ አብዋ የሚባል ቦታ ላይ ወይም ወዳን የሚባል ቦታ ላይ ሲደርሱ ድንገተኛ በሽታ ይዛቸውና እናቲቱ እዛው ያርፋሉ። ነብዩ ሰለላሁ ዐለይሂ ወሰለም እናታቸው ሲያርፉ የስድስት አመት ልጅ ነበሩ። ከዚህ በኋላ አባትም የለ እናትም የለ። ይሄንን አላህ የሚያደርገው ለህክማው ነው። አባቴ እናቴ ዘመዴ ገንዘቤ እንዳይሉ ከህፃንነታቸው ጀምሮ አላቃቸው ካላህ ጋር እንዲሆን ሲያመቻች ነው። በኋላም እንኳን ትልቅ ሰው ከሆኑ በኋላ ወንድ ልጆቻቸውን በሙሉ ጨርሶ አላህ وهذه حكمه الله አንድ ሴት ልጅ ፋጢማ ብቻ ናት ከሳቸው በኋላ ይቀርቸው የሳቸው ዘርም በሷ በኩል ነው የተራባው። كل العلائق ተቋርጦ العلاقه بين الله وبين محمد صلى الله عليه وسلم ማንኛውም ግንኙነት በአላህና በመሐመድ صلى الله عليه وسلم ብቻ እንዲሆን ቀደራን አላህ ያሰበውና የወሰነው ይመስላል። እና አባቲዮም ሞተዋል ናቲቱም በስድስት አመታቸው ሞቱ። አሳዳጊ ሆኖ የተገኙት አያቲዮው ብቻ ናቸው። አያቲዮው ደግሞ ልጃቸው አብዱላህ በህፃንነቱ ወይም ገና በለጋ ወጣትነቱ በ25 አመቱ ስለሞተ አንድ ልጅ ብቻ ነው ያለው። በጣም ለዚህ ለልጅ ይሳሱና ይራሩ ነበር። ከወለዷቸው ልጆቻቸውም ሆነ ከልጅ ልጆቻቸው ሁሉ አብልጠው ነብያችን ሰለላሁ ዐለይሂ ወሰለም በጣም ወደዷቸው። አብዱል ሙጠሊብ በካዕባ ጥላ ስር ፍራሽ ጣለላቸውና እዛ ቁጭ ላሉ ፍራሻቸው ተቀምጦ እሳቸው ሳይመጡ በፊት ልጆቻቸው ዙሪያውን ከበው ይጠብቋቸዋል። ወደዛች ፍራሽ ግን የሚቀርብ ማንም ሰው አልነበረም ኢላ ረሱላህ ሰለላሁ ዐለይሂ ወሰለም ከነብዩ ሰለላሁ ዐለይሂ ወሰለም በስተቀር። እሳቸው መጥተው ፍራሹ ላይ ቁጭ ላሉ። አያትየው ከመጡ ደግሞ አያትየውም ላይ አንዳንዴ እየወጡ አንዳንዴም አልፈው ጀርባቸውን እየዳበሱ በጣም ይቀርቧቸዋል። ሌሎቹ የአብዱል ሙጠሊብ ልጆች ይሄንን ለመቃወም ያስባሉ። ለምንድነው ሁሉ ሲያከብረው እሱ እንዴ ምደፍረው ይላሉ። ወልጅነታቸው ነው። ግን አብዱል ሙጠሊብ ምን ይሉ ነበር? ደዑ ابن هذا ተውት ይሄንን ልጅን ان له لشأنن ይሄ ልጅ ነገር አለው سيكون له شأن عظيم ገና ታላቅ ተአምር የሚኖረው ነው ብየም ተስፋ አደርጋለሁ ይላሉ። አንዳንድ ትንቢቶችም ነበሯቸውና ማለት ነው። ይሄም ሳይቆይ ሁለት አመት አያትየው ካሳደጓቸው በኋላ የነብዩ ሰለላሁ ዐለይሂ ወሰለም እድሜ 8ኛው አመት ላይ ሲደርስ አብዱል ሙጠሊብ ይታመሙና ከዚህ ዓለም ይነጠላሉ። በሽታው ብርድ ነገር መጥቷቸው ሐኪሞች ሊፈውሷቸውና ሊያሽሏቸው አልቻሉም። የነብዩ ሰለላሁ ዐለይሂ ወሰለም እድሜ 8 አመት ከ10 ቀን ነበር እሳቸው አብዱል ሙጠሊብ ሲያልፉ። ከመሞታቸው በፊት ግን ከልጆቻቸው መካከል አቡ ጣሊብን መረጡና የአብዱላህ የነብያችን ሰለላሁ ዐለይሂ ወሰለም ያባታቸውም የእናታቸውም ወንድም ስለነበሩ አቡ ጣሊብ በሁለት በኩል የሚገናኙ ይሄን ልጅን አደራ በየሚሄደው ላንተ ነው አንተ አሳድግልኝ ብለው ለአቡ ጣሊብ ያሳልፋሉ። እንግዲህ የነብዩ ሰለላሁ ዐለይሂ ወሰለም የማሳደጉ ኃላፊነት አቡ ጣሊብ ላይ ወደቀ ማለት ነው። አቡ ጣሊብም ይሄንን ኃላፊነት በጸጋ በመቀበል አባት ሊያደርግ የሚገባውን አንዳችም ነገር ሳይቀንስ እንዳውም ከራሱ ልጆችም አብልጦ وقدمه على اولاده ከህፃንነት እድሜያቸው እስከሚወጡ ብቻ ሳይሆን እስከ 40 ምናምን አመታት ያህል አብሯቸው ቆየ። አቡ ጣሊብ የሞተው ነብያችን ሰለላሁ ዐለይሂ ወሰለም ነብይነትን ከተሰጡ ከአስራ ሁለት አመት በኋላ ነው። ከልጅነታቸው ጀምሮ እስከዚህ ጊዜ ድረስ አብሯቸው ነበር። ምንም እንኳን እስልምናን ባይቀበልም ሊደረግ የሚገባውን እንክብካቤና ድጋፍ ከማድረግ የተቆጠበበት አንድም ቀን የለ። አብዱል ሙጠሊብ ያሳደጋቸው ያለ አንድ ነገር ተከሰተ። መካና በአካባቢዋ ከባድ የሆነ ድርቅ ይመጣል። ድርቅና አንድ ችግር ሲያጋጥማቸው ደግሞ አረቦች ዞረው ወደ መካ ይመጡና ቁረይሾችና የሃይማኖት መሪ ብለው የሚያስቧቸውን የቁረይሽ መሪዎች እባካችሁ ጸልዩልን ዱዓ አድርጉልን ብለው ያመለክቱ ነበር። አቡ ጣሊብ ዘንድ መጥተው ያነጋግሩታል። አቡ ጣሊብም ከልጆቹ መካከል መሐመድን ሰለላሁ ዐለይሂ ወሰለም ይዞ ሲያበቃ ወደ ካዕባ ይሄዳል ዱዓ ለማድረግ። በትካሻው ነብያችንን ሰለላሁ ዐለይሂ ወሰለም ይዞ በካዕባ ግርግዳ ላይ እሳቸውን አስደግፎ እጁን ወደ አላህ በመዘርጋት ረጅም ዱዓ ያደርጋል። በቦታው የተመለከቱ ሰዎች ህፃኑ ልጅ ጣቱን እየጠባ ነበር በአቡ ጣሊብ ጀርባ ላይ ተቀምጦ ይላሉ። ከዚህ በኋላ ዝናቡን አላህ አዘነበው። ጀልሐመቱ ኢብኑ ዑርፍጣ የተባለ ሰው እንደዘገበው አቡ ጣሊብ አንድ ግጥም ገጠመ። ወአብየዱ يستسقى الغمام بوجهه ثمال اليتامى عصمة للأرامل يلوذ به الهلاك من آل هاشم فهم منه في فواضل يالا بس وما كان ينذ زناب ميقين يبات منامن يالا الساتشاونا والدساتشاو. على كل حال طروبهن ملكوتا كباكبو أساد دقاتشاونا እድሜያቸው 12 አመት ይደርሳል። በ12 አመታቸው አቡ ጣሊብ ከቁረይሽ ነጋዴዎች ጋራ ወደ ሻም ሀገር ለንግድ ይንቀሳቀሳል። እሱ ሲነሳ ከአቡ ጣሊብ ለመነጠል በጣም ከበዳቸው። ነብዩ ሰለላሁ ዐለይሂ ወሰለም በልጅነታቸው እንደሱ የሚሆንላቸውም ሰው ስለሌለ አለቀሱ። ሲያለቅሱ ጊዜ አታልቅስ ይዤ ሄዳለሁ ብሎ ይዟቸው ወደ ሻም ሀገር ይሄዳል። ሻም ሀገር ቡስራ የምትባል ከተማ አቅራቢያ አንዲት ዛፍ ስር ያርፋሉ መንገደኛዎቹ ነጋዴዎች። በዛፊቱ አቅራቢያ አንድ ገዳም ነበረ የነሳራዎች። እዚያ ገዳም ውስጥ የነበረ አንድ ቄስ ብቅ ይልና ያ ማሽራ ቁረይሽ ይላቸው። እናንተ ቁረይሾች ሆይ ኑ አላቸው። ምን ነው ለምን ፈለከን ሲሉት ግብዣ አድርጌላችኋለሁ፣ ለግብዣው ሁላችሁም እንድትሳተፉ ጥሪ አድርግላችኋለሁ፣ ማንም ሰው እንዳይቀር ይላቸዋል። እንዴ ዛሬ ደሞ እንዴት አሰብከን? እኛ ከመካ ተነስተን ወደ ሻም ስንሄድ ዛሬ መጀመሪያችን አይደለም፣ ብዙ ጊዜ ነው በዚህ ምን አልፈው። ዛሬ ለምን አሰብከንና ልታስተናግደን ፈለክ ብለው ስጠይቁት ደስ ሲለኝ ላስተናግዳችሁ አሰብኩ። ምን ችግር አለው? አሚልቱ ለኩም ዲያፋ ፈህድሩ ኑትሎ ሁላችሁም አላቸው። ሁላቸውም ተነስተው ሲያበቁ ወደዚያ ወደሱ ግብዣ ቦታ ሲሄዱ ነቢ ስ ሰለም ልጅ ስለሆኑ አንተ እዚህ ተቀመጥና እቃ ጠብቅ ብለዋቸው ይሄዳሉ። ሁላቸውንም ተመለከተና ያ ማዕሸረ ቁረይሽ ላ የተኸለፈነ ሚንኩም አሐድ፣ ማንም ሰው ከእናንተ ተነጥሎ እንዲቀር አልፈልግም፣ ሁሉም ይምጣል። አይ ሁላችንም መተናል እኮ አንድ ህፃን ልጅ ብቻ ነው የቀረው፣ እሱም ይምጣል። የፈለገውም ይህንን ህፃኑ ልጅ ስለነበረ ማለት ነው። ሰውየው ጅርጂስ ይባላል፣ ወይም በሒራ አራሂብ ተብሎ ይጠራል ስሙ። ነቢዩ ስ ሰለም ሲመጡ ትኩር አድርጎ ተመለከታቸውና ለብቻ ገለል አድርጎ አንዳንድ ጥያቄዎችን ጠየቃቸው። ብዙ ነገር ከአንተ እያወቅኩ ነው ያለሁት፣ ግን በጀርባህ በኩል አንድ ነገር ማየት እፈልጋለሁ፣ ትፈቅድልኛለህ አላቸው። ኻተሙ ንቡዋ የሚባል በጀርባቸው ያለ ምልክት አላቸው። ያንን ለማየት ፈለገ። እሱ በመጽሐፉ ወደፊት የሚመጣው ነቢይ ትንቢት በትክክል ተምሮ ስለነበረ ያንን በተጨባጭ ለማረጋገጥ ነው የጠየቃቸው። ከቁረይሾች ጋር ይሄም ህፃን መምጣቱን ያወቀበት ምልክት እብኑ ሂሻም አስቲራ በተባለው መጽሐፋቸው ላይ እንደዘገቡት ዛፎች ሱጁድ ሲያደርጉለት ከርቀት ተመልክቻለሁ፣ ይሄ ደግሞ ለነብይ እንጂ እንደማይሆን አውቅ ያለሁኝ ይላል። ዘገባውን አሸክ አልአልባኒ ሰሂህ ነው ብለውታል። አላኩል ፍቅሁ ሲራ ላይ ነው ሰሂህ ነው ያሉት። አላኩል ሐል ነቢ ስ ሰለም አነጋገሩት። ብዙ ጥያቄ ጠየቃቸውና ለዚህ ለልጅ በጣም ቅርብ ዘመድ ከእናንተ መካከል ማን ነው ብሎ ሲጠይቅ ማን ነው አቡ ጣሊብ እኔ ነኝ አሉ። ማዛ የኩኑ ሀዘ ልወለዱ ሚንክ፣ ይሄ ልጅ ለአንተ ያለው ቀረቤታ ምን ያህል ነው ብሎ ሲጠይቃቸው ሁወ ብኒ ልጄ ነው አሉት። ልጅህማ አይደለም አለ። የዚህ ልጅ እናትና አባት በህይወት አይኖሩም። እንዲህ በምን አወቅ? በእርግጥ የወንድሜ ልጅ ነው። እኛ በመጽሐፋችን የተማርነው ነገር ስላለ ወደፊት የሚመጣ ነብይ አለ ተብሏል። ይሄ ልጅ ሳይሆን እንደማይቀር ብዙ ምልክቶችን አግኝቻለሁ። ወደ ሻም ሀገር ይዘህ አትሂድ። ቡስራ የምትባለው ከተማ የዛን ጊዜ በሩም ግዛት ስር ያሉ አረቦች መናገሻና ዋና ከተማቸው ነበረች። ቡስራም አታድርሰው፣ ምክንያቱም እዛ አካባቢ ይሁዶች ስላሉ ይሁዶች እንዳይጠናወቱ ትሰጋለሁ። የሆነ ሰው ጋራ እሱን ወደ መካ መልሰውና አንተ ንግድህን ነግድ፣ እኔ የምሰጥህ ምክር ይሄ ነው አለና ተቆጣው። አቡ ጣሊብም የዚህን ሰው ምክር በመቀበል ነቢዩን ሰለላሁ ዐለይሂ ወሰለም ወደ መካ መልሰው ራሳቸው ንግዳቸውን ወደ ሻም ሀገር ቀጠሉ። በኋላም ተመለሱ ማለት ነው። ይሄ አንድ እንግዲህ ተአምር ነው። እድሜያቸው 15 ዓመት ሲሞላ፣ በአንዳንድ ዘገባዎች ደግሞ 20 ዓመት ሲሆን ሐርቡል ፊጃር ተብሎ የሚታወቅ ጦርነት ተከሰተ። ሐርቡል ፊጃር ማለት የግፍ ጦርነት ማለት ነው። ምን አልፉጁር። ይሄ ጦርነት የተከሰተበት ሁኔታ ኑዕማን ኢብኑል ሙንዚር የሚባል የሻም አገር ማነው የኢራቅ ንጉስ ነበረ። እሱ ደግሞ ሱቁ ዑካዝ ወይም የዑካዝ ገበያ ተብላ የምትታወቅ በመካና በጣኢፍ መካከል አመታዊ ገበያ ነበረቻቸው አረቦች። ያቺ ገበያ በአመት ለወር ያህል የምትቆይናት፣ እዛች ገበያ ላይ የሚሸጥ እቃ ይልካል የኢራቁ ንጉስ። እቃውን ሽጠው ሲያበቁ የጣኢፍን የቆዳ ሀብት ገዝተው እንዲያመጡለት ፈልጎ ነው። እንግዲህ የንግድ ልውውጥ ነበረ በወቅቱ። ባይሆን ግን የበረሃውን ዘላን አረቦች ንብረቱን እንዳይዘርፉበት ስለፈራ አንዱን ሰው ያነጋግራል። የሐዋዚን ተወላጅ የነበረ ሰው የጎሳ መሪ ነው። ንብረቴ እንዳይዘረፍብኝ ምን ታደርግልኛለህ ብሎ ሲጠይቀው አይ ምንም ችግር የለም፣ አረቦች በእኔ በኩል የኑዕማን ንብረት ነው እንዳይነካ ብዬ ከተነገርኳቸው ማንም ሰው አይነካም፣ ከወሰዱ በኋላ እንኳን ይመልሳሉ፣ እኔ ኃላፊነት እወስዳለሁ ይላል። በሁሉም አረቦች ላይ ያው በራድ የሚባል ሰው እዚያው አጠገቡ ነበረ፣ የኪናና ተወላጅ ወዓላ ኪናነተ አይደን አለ። በእኛም ቤተሰቦች ላይ አንተና ኃላፊነት ትወስደው? በፍጹም አትወስድም ይለዋል። ምን አገባህ አንተ? አንድ ሁለት ይጣሉና ከዚያ ተነስቶ በራድም ይወጣል። የሐዋዚን ተወላጅ ጎሳ መሪውም ይወጣል። አላኩል ሐል የኑዕማን ኢብኑ ሙንዚር የኢራቁ ንጉስ ሸቀጥ ወደ ሱቁ ዑካዝ ያመራል። በብዙ ግመሎች ተጭኖ በራድ መንገድ ላይ ይጠብቅና ያንን የሐዋዚን ተወላጅ ይገለዋል። ተደብቆ ከገደለ በኋላ ይጠፋል። መግደሉን የሱ ጎሳዎች ቁረይሾችም ሆነ ሌሎች አላወቁም። ኪናናዎችም አላወቁም። እሱ የኪናና ተወላጅ ነው። ቁረይሽም ጁዝኡ ሚን ኪናና ናቸው። ከዛ ሱቁ ዑካዝ ገበያው ላይ ሰዎች ቁጭ ቁጭ ሲሉ ለኪናናዎችና ለቁረይሾች መልእክተኛ መጥቶ ሹክላቸዋል። በራድ የተባለው ሰው እገሌን ገሏል። ሐዋዚኖችና ቀይሶ አይላን የሚባሉት ጎሳዎች ይህንን ከሰሙ ይጨፈጭፏቸዋል። ስለዚህ ተነስተታችሁ ጓዛችሁን ጠቅላችሁ ወደ መካ ብትገቡ ይሻላችኋል ይሏቸዋል። ነው እንዴ? ሾለክ ሾለክ ይላሉ። በተናጠል ሳይነቃባቸው ወጣወጣ ይላሉ። ሁላቸውም በባሮቻቸው በአገልጋዮቻቸው አማካኝነት ጓዛቸውን ነቅለው ሲወጡ ገበያው በጣም ደምቆ አልተጀመረም ነበርና ሐዋዚኖች ደግሞ ከሩቅ አገር ነው የሚመጡት። እዚያ አካባቢ ሲደርሱ የቁረይሽ ተወላጅና የኪናና ተወላጅ ጭራሽ የለም። ምንድነው ብለው ሲያጣሩ እገሌ እኮ ተገደለ። አሃ ቁረይሾች ተንኮላስበው ነው ማለት ነው። ለምን አሁን አንጨፈጭፋቸው መሄደን ብለው ሲያበቁ ተነስተው ወደ ሐረም ያመራሉ። ሐረም ላይ ጦርነት ማካሄድ ከነብዩላህ ኢብራሂም ጀምሮ ክልክል ነው። እንደገና ወሩም ሸህር አልሐራም ነበረ። እነሱ ወደ ሐረም ሲያመሩ ቁረይሾችም አልሞት ባይ ተጋዳይ ከኪናናዎች ጋር ሆነው ሲያበቁ ጦርነቱን ይጀምራሉ። በርካታ ሰዎች ይጨፈጨፋሉ። ሐርበል ፊጃር የተባለው ሁለተኛ ምክንያቱ በሐረም እና በሸህር አልሐራም ስለተደረገ ህግም ተጥሷልና ፊጃር ነው ወይም ወንጀል ነው ተባለ። ከዛ በመጀመሪያ ጊዜ ቀይሱ አይላን የሐዋዚን ተወላጆች ያሸንፋሉ። በኋላ ደግሞ ለቁረይሾች ይሳካና እኩለ ቀን አካባቢ ድሉ ለነሱ ይሆናል። በኋላ ጦርነቱ ይቀዘቅዝና አንድ የቁረይሽ ተወላጅ ተነስቶ ሐሳብ አለኝ ብሎ በጩኸት ይናገራል። ሁሉም ጋብ ጋብ ያደርጉና ይጠያየቃሉ። ምንድነው ያሰባችሁት? መቼ እንዋጋ ነው የምትሉት? አይኛ ይሄ ጦርነት በድንገት የመጣ ነው። አንድ ወንጀለኛ መንገድ ላይ ሰውን ጠብቆ ስለገደለ ብቻ ይሄን ያክል ህዝብ መፋጀት የለበትም። አላመ ተተፋነውና ያ ማዕሸረ ሙደር ለምንድን ነው የምትጫርሱት? ታዲያ ምን መፍትሄ ታመጣለህ? የእኛ ሰው ተገሎ ምናምን ሲሉ ከእናንተ ለተገደለው ሰው ሁሉ የነፍስ ዋጋ እኛ እንከፍላለን፣ ከእኛ በኩል የተገደለውንም እንምራችኋለን፣ ምርኮኛችሁን ትለቁልናላችሁ ብለው ሀሳብ ያቀርባሉ። ይሄ ከሆነ ምንም ችግር የለም ብለው ቀይሶ አይላንና ሐዋዚን ከቁረይሾች ጋር ተስማምተው ጦርነቱ ይቋረጥና ለዚያ ሁሉ ለሞተ ሰው የነፍስ ዋጋ አብዱላህ ኢብኑ ጁድዓን አተሚሚ ተብሎ የሚታወቅ አንድ የቁረይሽ ተወላጅ የሁሉንም ከፈለ። በጣም ሀብታም ነበር ይባላል። በዛን ወቅት ነቢያችን ሰለላሁ ዐለይሂ ወሰለም ጦርነቱ ላይ ተሳትፈዋል። ራሳቸው ባይዋጉም አጎቶቻቸውን ቀስት እያቀበሉ እንደነበረ ሰሒህ በሆነ ዘገባ ተገልጿል። ኩንቱ አንቡሉ አን ዑሙመቲ ፊ ሐርብ አልፊጃር አሉ። ውሎ ሳያድር ደግሞ ሒልፉል ፉዱል ወይም ሒልፉል ሙጠየቢን የሚባል ስምምነት በቁረይሾች መካከል ተፈጠረ። የስምምነቱ አደራዳሪና ወሳኝ አካልም አንዱ ነቢያችን ሰለላሁ ዐለይሂ ወሰለም ነበሩ። እድሜያቸው ልጅ ነው። ከ15 እስከ 20 ባለው አመት ውስጥ ነው ያሉት። ሆኖም ግን እንደው አቅላቸው ራጂህ ስለነበረ በሁሉ ነገር ላይ ያሳትፏቸው ነበረ። እንደ ታላቅ ሰው ያማክሯቸውም ነበር። ልጅ ነው ብለው አይንቋቸውም። لما رأوا منه تفتح العقل في صغره يهي دقمو سممنت ويمحلف الفضول يشروطا ስምምነት ተብሎ የሚጠራው የተፈጠረበት ምክንያቱ ዓስ ኢብኑ ዋኢል የተባለ የቁረይሽ ተወላጅ ነበር። ይሄ ዓስ ኢብኑ ዋኢል ነጋዴ ሀብታምና የአካባቢው ስመጥር ሰው ነው። ሆኖም በጣም ገንዘብ የሚወድ ንፉግ ነበር። ዘቢድ ከሚባሉ ጎሳዎች አንድ ሰው እቃ ይዞ ይመጣና መካ ላይ ይሸጣል። ዓስ ኢብኑ ዋኢል መጥቶ እኔ ልግዛ ይለዋል። እሺ ግዛኝ ገዝቻለሁ ብሎ ሸቀጡን አግበስብሶ ወደ ቤቱ ካስገባ በኋላ ዋጋውን አልከፍልም ይላል። አረባከህ ክፈለኝ አልከፍልም። ከሌላ ቦታ ነው የመጣው ሰውየው ማስገደድ አቅም የለውም። የተለያዩ ሰዎችን ሄዶ ቢያነጋግርም ማይአኹዙ ለከ ሐቀከ አን አልዓስ ከሱ ላይ ያንተን ሐቅ ነጥቆ የሚያመጣ ማንን ታገኛለህ? እሱ ማን ይናገረዋል አሉ። ሰማይ አይታረስ ንጉስ አይከሰስ የሚባለው አይነት ነገር ነው። ቀማ ዘረፈ ምን አደረገ አይጠየቅም። እሱንኛ መናገር አንችልም ይላሉ። ሰውየው ከዚያ ተነስቶ አቡ ቁበይስ የተባለ መካ ያለ ተራራ ላይ ይወጣና ድምፁን ከፍ አድርጎ ያንጎራጉራል። ያ አለ ፊህሪን ሊመዝሉምን ቢዳዓቱሁ ምን በይን መከተ ንብረቱ ተቀምቶ የቀረ ስደተኛ ሰው ምትረዱት መቼ ነው? ልታከብሩ የሚገባው ደሃና ችግረኛን ነው ወይስ ጥጋበኛና ጉልበተኛን የሚል ሐሳብ የያዘ ግጥም ያንጎራጉራል። ያንን የሰሙ ቁረይሾች ልባቸውን ይነካቸውና በጣም ይቆረቆራሉ። ዙበይር ኢብኑ አብዱል ሙጠሊብ የሚባል የነቢ ሰለላሁ ዐለይሂ ወሰለም አጎት ሰማና ወላሂ ማሊ ሃዳ ሚን መጥረካል፣ ይሄስ በፍጹም ሊተው አይገባውም። ምን ይሻላል ታዲያ? እንዲህ አይነት ነገር በተፈጠረ ቁጥር ዝም ምንል ከሆነማ አገር ጠፋ ማለት ነው። እንነጋገርልና ሄዶ በኑ ሐሽምን የራሱን ዘመዶች መጀመሪያ ያናግራል። ቀጥሎ በኑ ሙጠሊብን ያናግራል። ቀጥሎ በኑ አሰድ፣ በኑ ዙህራ፣ በኑ ተይም የሚባሉ በኑ ተይም ኢብኑ ሙራ፣ ሌሎ ሁሉንም የቁረይሽ ተወላጆች ዋና ዋናቸውን ያነጋግርና አንድ ነገር እናድርግ፣ እዚች ከተማ ውስጥ እዚች ሀገራችን ውስጥ ሰው ከተበደለ በዳውን አንቆ በግድ ከእጁ ላይ ፈልቅቆ ሲያበቃ ለተበደለው ሐቁን የሚመልስ አንድ አካል ማቋቋም አለብን እንወያይ ይላል። እዚህ ውይይት ላይ ነቢዩ ስ ሰለም ራሳቸው ተሳተፉ። መጨረሻ ውይይቱ በስምምነት ተጠናቀቀና ሒልፉል ፍዱል የችሮታ ስምምነት ወይም ሒልፉል ሙጠይቢን የሚባል ስምምነት ተስማሙ። ከዚያ በኋላ ዓስ ኢብኑ ዋኢልን ሄደው አስገድደው የዚህን የዘቢድይ ንብረት ወይም የሸቀጡን ዋጋ አስከፈሉት። ነቢዩ ስ ሰለም ነቢይነት ከተሰጡ በኋላ ምን ይላሉ? لقد حضرت في دار عبد الله بن جدعان حلفا لو دعيت الى مثله في الاسلام لاجبته. عبد الله بن جدعان بيت عند سممنت سيدرك تساتف يالهوني تمساساي نغر زاري باسلام بنور انكون طري كتدرجلني القرم طرو كما هو اكويا اندي بلاو عدانقوت يزي كستتم تساتافي عنده نبي صلى الله عليه وسلم نبروا مالنا. ይሄ ስምምነት ከጃሂልያው አስተሳሰብ ጋራ በፍጹም ተቃራኒ ነው። ጃሂልያ ለጉልበተኛ ብቻ የሚፈርድ ስርዓት ነው። ነገር ግን አልፎ አልፎ ምንም እንኳን ጃሂልያ ቢበዛ ጥሩ አሳቢና ለተበደለ ሰው ተቆርቋሪ ሰዎች ከሰው መሐከል 100% እንደማይጠፉ የሚጠቁም ነገር ነው። ومن ناحيه اخرى بليلا بكل دمو قريشوچ مكاكل ብዙ ደካማ ነገሮች ቢኖሩም አልፎ አልፎ ጥሩ ነገሮችም እንዳሉ አመልካች ሆነ ነው። ነብዩ ሰለላሁ ዐለይሂ ወሰለም በልጅነታቸው የተወሰነ ስራ እንዳል ነበራቸው ነው በታሪክ የሚታወቀው። ሁለት ስራዎች ብቻ ተዘግበዋል። አንዱ በሐሊመቱ ሰዓዲያ አጠገብ እስከ 5 አመት ድረስ ባደረጉት ቆይታ በህፃንነታቸው ፍየል ይጠብቁ እንደነበረ ይነገራል። ሌላኛው ደግሞ መካ ከገቡ በኋላም ኩንቱ አርዓሃ አላ ቀራሪጥ ለአህሊ መካ የተወሰኑ ቂራጦች ማለት የወርቅ ሽርፍራፊዎች እየተከፈሉኝ ለመካ ሰዎች ፍየል ጠብቅ ነበር ብለዋል። ፍየል እየጠበቁ እንዲያድጉ አላህ ያደረገውም ፍየሎች ደካማዎች ናቸው፣ እንደገና ደግሞ ቅልብልቦች ናቸው፣ አቸጋሪዎች ናቸው። ፍየልን ሲያሳድጉ ጠብቆ ማሳደግ የቻለ ማን ነው? መንከባከብ የቻለ ሰው ህብረተሰብን ለማሳደግም አይቸገርም። ስለዚህ በርካታ ነብዮች ፍሌ በመጠበቅ አድርገዋል ነብዩላህ ሙሳ አለይሂ ሰላም ይሄንን አድርገዋል ያው በቁርአን የተገለጸ ታሪክ ነው ወደ መድየን በሄዱ ጊዜ ነብዩላህ ሙሳ ይጠብቁ ነበር የሹዓይብ ወይም የዛ የረጅሉን صالح የደጉ ሰው ሁለት ሴት ልጆች ፍየሎቻቸውን ለማጠጣት ተቸግረው ባሉበት ሰዓት ምንናችሁ ነው ዘይቆማችሁ ብለው ጠይቋቸው ላነስቂ حتى يصدر الرعاء وابونا شيخ كبير ሁሉም ረኞች አጠጥተው ካበቁ በኋላ እንጂኛኮ ማጠጣት አንችልም አባታችን ሽማግሌ ነውኛ ሴቶች ነን ሲሉ ሁኔታው አሳዝኗቸው ፍየሎቻቸውን አጠጡላቸው ከዛ በኋላም የዛ የረጅሉን صالح አማጅ ሆነው 10 አመታትን እንዳሳለፉና በኋላ ነብይነት እንደተሰጡ ሱረቱ ቀሰስ ላይ የነብዩላህ ሙሳን አለይሂ ሰላቱ ወሰለም ታሪክ ሲናገር ቁርአን ተርኮታል ነብያችንም ሰለላሁ ዐለይሂ ወሰለም በወጣትነታቸው ለተወሰነ ጊዜ ፍየል እየጠበቁ ይኖራሉ በዚህ ከኖሩ በኋላ 25 አመት እድሜያቸው ሲሆን አጎታቸው አቡ ጣሊብ ያነጋግራቸዋል ልጄ ሆይ ከዚህ በኋላ አንተም ራስህን የምትችልበትና ለወገድም ጭምር የምትረዳበት ጊዜ እየቀረበ ነው ፍየል መጠበቅና እነዚህ እንደካማ ስራዎች ሳይሆን ወደ ንግድስ ብትገባ ምን ይመስልሃል ብሎ ሲያናግራቸው ወረት የለኝማ ከየት አገኛለሁ ይላሉ ወረት ያላቸው ጉልበት የሌላቸው ሴቶች በከተማው ሞልተዋል እነሱን አነጋገረን ስናበቃ ከነሱ ወስደህ አንተ በጉልበትህ እነሱ ደግሞ በወረታቸው ንግድ ብትጀምሩ ችግር የለውም ይሄን ምን ይመስልሃል ብሎ ሲያናግራቸው ከተሳካ መልካም ነው ብሎ ኸዲጃን ያነሳሉ በከተማው ካሉ ሀብታምና ክቡር ሴቶች መካከል ኸዲጃ ይገኛሉ ኸዲጃን ያነሳሉ ኸዲጃን ታዲያ ለዚህ ጉዳይ ማን ያናግራታል እንዱ ሐሳቡን ተለዋውጠው ድምዳሜ ላይ ሳይደርሱ ይለያያሉ እዚሁ መካከል ኸዲጃ ደግሞ ስለ ነብያችን ሰለላሁ ዐለይሂ ወሰለም ዝና በሰፊው ተሰማ ነበር ያጎታ ልጅ ወረቀቱ ብኑ ነውፈል የሚባል ደግሞ የመጨረሻ ነብይ ሊላክ ቀርቧል ነስራንይ ስለነበረ ኢንጂልና ተውራትን የተማረ ስለሆነ ጊዜው ቀርቧል ሚላከውም ከዚሁ ከመካ አካባቢ ነው እስቲ እንጠብቀዋለን ይያለም ይነግራት ስለነበረ አኽላቃቸው ስነ ምግባራቸው ትሁትነታቸው ታማኝነታቸውን ስትሰማ ገንዘቤን ለማንም ወንድ እየሰጠሁኝ ንብረቴ እየባከነን ያለው ይሄ ልጅ ግን ታማኝ ነው ይባላል እሱ ጋራ ብነግድ እንዴት ነው ጥሩ አይደለም እንዴ ብላ ታስብና ሰው ትልክባቸዋለች እሳቸው ያሰቡት ነገር በእሳቸው ጥያቄ ሳይሆን በእሷ ጥያቄ ሐሳቡ ቀረበላቸው ምን ችግር አለ መልካም ነው ብለው ይቀበላሉ ለሌሎች ከመከፍለው እጥፍ አርጌ ከፍላለሁኝ አራት ግመል ከነጭነቱ ሰጣለሁኝ አሁን ሄደህ ከመጣህ ሻማገር ብላ ተነግራቸዋለች እሺ ብለው የሷን ሸቀጥ አሰባስበው የሷን ግመሎች ነው መይሰራ የሚባል የሷ ባሪያ ጋራ ተነስተው ወደ ሻም ሀገር ያመራሉ መንገድ ላይ መይሰራ ሁኔታቸውን ሲከታተል የተለየ ነገር ያጋጥመዋል ባረፉበት ቦታ ሁሉ ዳመና ያጠላቸዋል በተንቀሳቀሱ ሁሉ መዘላ ሆኗቸው ዳመና ይሄዳል ይሄን ያያል ለመግዛት ከገቡ በርካሽ ይገዛሉ ይሳካል ሲሸጡ ደግሞ ያተርፋሉ ይሄንንም ያያል ይሄ ሰውዬ ምን አይነት የተባረከ ሰው ነው ሁሉ ነገሩ የተሳካ ነው ሳይያለ እየተገረመ ከሻም ሀገር ከነብዩ ሰለላሁ ዐለይሂ ወሰለም ጋራ ተያይዘው ወደ መካ ይመለሳሉ መካ ኸዲጃ ረዲየላሁ ዐንሃ ዘንድ ይገባና ሸቀጡንም ማስረክቦ ስለሳቸው ያየውን ታሪክና ተአምር ሁሉ በዝርዝር ይነግራታል ኸዲጃ በኑ ተሚም ከሚባሉ ጎሳዎች አንድ ሰው አግብታ ሁለት ወንድ ልጆችን ወልዳ ባሏ ሞቶባት ሌላም ባል ሳታገባ የምትኖር ሀብታም ሴት ነበረች ቁረይሾች በሙሉ ታላላቅ የሚባሉት ሁሉ እሷን ለማግባት ሐሳብ አቅርበው ሁሉንም እንቢ ብላለች የእሳቸውን ታሪክ ስትሰማ ግን እሳቸውን ለማግባት ቀልቧ ያስባል ስታስብ ለመጠየቅ እንግዲህ ሴቶች በተፈጥሮ ያፍራሉ ዘዴ ሰራች ዘዴ በነሱ በሴቶች ዘንድ እንግዲህ የታወቀ ነው ነፊሳ የምትባል ጓደኛ ነበረቻት ነፊሰቱ ቢንቱ ሙነቢህ ኢብኑ አልሐጃጅ የምትባል ትጠራትና ታማክራታለች እኔ መሐመድን ላገባ ፈልግ ነበረ ግን እንዴት እንደማነጋግረው መንገዱን አላገኘሁትም ምን ይመስልሻል ስትላት ይሄንንማ እኔ አደርገዋለሁኝ ምን ችግር አለው ትላታለች እንዴት አድርገሽ ለኔ ተዩ ሄዳ ነብዩ ሰለላሁ ዐለይሂ ወሰለም ሐለከ ፊ ዘዋጅ አለቻቸው ለምን አታገባም አንተ ጋብቻ ትፈልጋለህ ብላስ ጠይቃቸው ገንዘብ የለኝ በምን ይላግባ ይሏታል ወኢዛ ዱዒተ ኢላ ማሊን ወጀማል ወደ ገንዘብም ወደ ውበትም በጠራህሳ ምን ትላለህ ይሄማ ተገኝቶ ነው እንዴ አሏት ኸዲጃን አግባ አለቻቸው ኦ ቁረሾች ሁሉ ትላልቆቹ ሀብታሞቹ ባለጸጋዎቹ ጠይቀዋት እሺ ያላለች ሴት እኔን ታገባለች ተብሎ እንዴት ይታሰባል ብሎ ግራ ሲጋቡ ግደል ለምን ያደርገዋለሁኝ አንተ ብቻ ሽማግሌ ላክ እኔ እነግራታለሁ ብላ ትሄዳለች መጀመሪያ እሷ ጨርሳ ነው የመጣችው ሄዳ ለኸዲጃ ደግሞ ይሄንን ትናገራለች ከዛ ነቢያችን ሰለላሁ ዐለይሂ ወሰለም አቡ ጣሊብንና ዘመዶቻቸውን ወደ ኸዲጃ አጎት ልጅ ወደ ወረቀቱ ብኑ ነውፋል ይልካሉ ይታጫል ንግግር ይደረጋል ወረቀቱ ብኑ ነውፋል በጣም ደስ ይለውና የአብዱል ሙጠሊብ ልጅ የኛን የበኑ አሰድን ልጅ ጠይቆ هو الفحل لا يقذع انفه هو الفحل لا يجدع انفه ومنما عينت ملكو انملسهم تقبلنا البدسه ايلنا نكاحو يدرغال خديجه كنبياچن صلى الله عليه وسلم ب 15 عامت بادمه تبلطاچوالچ اسا ي 40 عامت هنا نبر ياغبوات ابزاهانياوچو ي سيرا زغابيوچ اندين يالوت انداندوچو ايدلم ب 28 عامتوا نو ኸዲጃ ነብያችን ሰለላሁ ዐለይሂ ወሰለም ያገባቸው የምትበልጣቸው 3 አመት ብቻ ነው የሚሉም አሉ። ሪዋያው ግን ጠንከር ብሎ የሚታየው 40 አመት የሚለው ነው። አላ ኩሊ ሐል ነብዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ ትዳራቸውን ጀመሩ። ትዳራቸውንም እየመሩ 6 ልጆችን ከሷ ወለዱ። አልቃሲም ይባላል የመጀመሪያው በአልቃሲምም ነበር እሳቸው የሚጠሩት አቡል ቃሲም ተብለው ሁለተኛ ዘይነብ ከዚያ ሩቂያ ከዚያም ኡሙ ኩልሱም እና አብዱላህ የመጨረሻዋ ፋጢማ እነኚህ 6 ልጆች ከኸዲጃ ይወለዳሉ አብዱላህና አልቃሲም በልጅነታቸው ይሞታሉ ሴቶቹ ልጆች ግን ሁላቸውም እስልምናም ላይ ደርሰው ሁላቸው ሰልመውም ሂጅራም አድርገው ሁላቸውም ነብያችን ሰለላሁ ዐለይሂ ወሰለም በህይወት ይያሉ ሞቱ ከፋጢማ በስተቀር ፋጢማ ነብያችን ሰለላሁ ዐለይሂ ወሰለም ከዚህ ዓለም ከተነጠሉ ከ6 ወር በኋላ ነው የሞተችው ዘይነብ አንድ ሴት ልጅና አንድ ወንድ ልጅ ወልደው ነበር ሁለታቸውም ሙተዋል ዘራቸው አልቀረም የፋጢማ ዝርያ ግን በሐሰንና በሁሰይን አማካኝነት እስከ ዛሬም ድረስ ወደ ነብዩ ሰለላሁ ዐለይሂ ወሰለም ዘራቸውን የሚቆጥሩ በመላው ዓለም ያሉ የአሽራፍ ዝርያዎች በፋጢማ አማካኝነት ነው ወደ ነብዩ ሰለላሁ ዐለይሂ ወሰለም ዘራቸው የሚገባው 7ኛ ልጅ ደግሞ ወደ መዲና ከሄዱ በኋላ ኢብራሂም የሚባል ልጅ ግብጻዊት ከሆነች አገልጋያቸው ከማርየቱል ቅብጥያ ወልደዋል ኢብራሂምም በህይወታቸው ያሉ ሞቷል እንደውም ኢብራሂም የሞተለታ የጸሃይ ግርዶሽ ስለነበረ አንዳንድ ሰዎች ዛሬ የነብይ ልጅ ስለሞተ ነው ጸሃይ የተጋረደችው ብለው ወሬ ሲያስወሩ ነብዩ ሰለላሁ ዐለይሂ ወሰለም ኹጥባ አደረጉ ንግግር አደረጉና ኢነ ሸምሰ ወል ቀመር አያታን ሚን አያቲላህ ላ ተንከሲፋኒ ሊመውቲ احد ولا لحياته ጸሃይና ጨረቃ ግርዶሽ የሚከሰትባቸው ማንንም ስለሞተ ማንንም ስለተወለደ አይደለም ሁለቱም የአላህ ተአምሮች ናቸው ይخوፉ الله بهما عباده ባሪያዎቹን አላህ ያስፈራራባቸዋል እንጂ ይሄንን ስታው ሶላት ስገዱ ሰደቃ ሰድጉ ዱዓም አድርጉ እንጂ እገሌ ስለተወለደ እገሌ ስለሞተ የሚለውን አባባላችሁን ብትተውት ይሻላል ብለው ተናግረዋል አላ ኩሊ ሐል የ7 ልጆች አባት ነበሩ ነብያችን ሰለላሁ ዐለይሂ ወሰለም አንደኛው አብዱላህ የተባለው በሌላ ስሙ አጥይብ ይባላል በሌላ ቅጽል ስሙ አጣህር ተብሎ ይጠራል 9 አድርገው ለመቁጠር ግን የሚያስችል አይደለም ይሄንን ያልተገነዘበ ሰው ብቻ ነው እንደ 9 አድርጎ የሚቆጥረው 7 ናቸው የነብዩ ሰለላሁ ዐለይሂ ወሰለም ልጆቻቸው እንግዲህ እድሜያቸው 35 አመት ሲሆን ኸዲጃን ካገቡ በ5 አመታቸው ቁረይሾች ካዕባን ለማግባት ለመገንባት ይወስናሉ ካዕባ ከሰው ቁመት ትንሽ ከፍ የሚል ቁመት የነበራትና ጣራም ያልነበራት ፍርስራሽ ቤት ሆና ነበር። በዚያን ወቅት ከእስማኤል ጊዜ ጀምሮ በካዕባ ሀዲያ ይሰጡ የነበሩ እንቁዎችና ወርቆች የተለያዩ ንብረቶች ከካዕባ ውስጥ በሌቦች ይሰረቃሉ። ጣራ ስላልነበረ እንደገና ደግሞ የተለያዩ የዘመን አደጋዎች በካዕባ ላይ ይደርሱና ነብዩ ሰለላሁ ዐለይሂ ወሰለም ከመወለዳቸው ከአምስት ዓመት በፊት በተለይ ኃይለኛ የሆነ ማዕበል መካን ያጥለቀልቅና ከካዕባም ላይ ግማሽ አካሏን ይወስዳል። ከዛን ጊዜ ጀምሮ ካዕባን ለመገንባት ቁረይሾች ያስባሉ። ቢያስቡም ግን ፈራተባ እያሉ ነበር። ይችኑ የቀረችውን ቅሪት አካሏን ብናፈርሳት ከአላህ በኩል የሆነ ነገር ይወርድብናል የሚል ስጋት ነበራቸው። ያው የኢብራሂም ሃይማኖት ነው የሚለው አክብሮቱ ጨርሶ ከውስጣቸው ስላልወጣ ነብዩ ሰለላሁ ዐለይሂ ወሰለም 35 ዓመት ሲሆናቸው የግድ መገንባት እንዳለባቸው ይወስናሉ። ለመገንባት ደግሞ ጥሩ ገንዘባቸውን ሐላል ንብረታቸውን እንጂ ሐራምን ላለማስገባት እንደዚሁ ይወስናሉ። ይሄ የአላህ ቤት ነው። የአላህም ቤት ደግሞ ዝምተኞች ሰርተው በሚያመጡት ገንዘብ አንገነባም፣ በወለድ ገንዘብም አንገነባም፣ ሰው የዘለምነውም መቼም ከዙልም አንወጣም አንገነባም። ሐላል ገንዘባችንን ነግደን ያተረፍናትን ብቻ ነው ካዕባ ላይ ማድረግ አለብን ብለው ይወስኑና የገንዘብ መዋጮ ያደርጋሉ። ግን ማን ሄዶ ያፍርሳት? የመጀመሪያ አንድ ድንጋይ የሚያነሳ ሰው ከሰማይ መቅሰፍት ይወርድበታል ይላሉ። እየተጨነቁ ይያለ ወሊድ ኢብኑ ሙጊራ የተባለ አንድ የቁረይሽ ተወላጅ ሀብታም የነበረ፣ እኛ ክፉ ለመስራት አስበን አይደለም ካዕባን እናፈርሰው ለመገንባት ነው፣ በጎ የሚሰራን ሰው ደግሞ አላህ አይቆጣውም፣ እኔ ጀምርላችኋለሁ ይልና ይወጣል። አንድ ድንጋይ ሁለት ድንጋይ የተወሰኑ ድንጋዮችን ጣጥሎ ያፈርስና ይወርዳል። በሰላም ማደሩን ሲያው ወሊድ ኢብኑ ሙጊራ በሰላም ካደረ አላህ በዚህ ነገር አልተቆጣብንም ማለት ነው፣ ሁላችንም እንረባረብ ብለው ካዕባን ያፈርሳሉ። ሲያፈርሱ የኢብራሂም መሰረት ድረስ ይወርዳሉ ታች። እንግዲህ ከ25 መቶ ዓመታት በላይ የቆየ የኢብራሂም መሰረት ነው። 2500 አካባቢ وصلوا الى قواعد ابراهيم كجا ياندندو غوسا يتوسن متر يسطونا يراسون درشا بتشا دنگام ياسباس يسو هايلم يابركت غنزبم ياواطا يميل سلا نبراچو ሁላቸውም ተስማምተው ሲያበቁ ياندندو غوسا بتناتل አንዳንድ ቦታ دنگاي يقوللال ከሩም ሀገር የመጣ ባቁም የሚባል ግንበኛ ለንግድ ብሎ በባህር ላይ ጅዳ ሲደርስ ባህራ ማነው መርከባቸው ሰጥማ እሱ ብቻ ህይወቱ ተርፎ ወደ መካ ህይወቱን አትርፎ ተጠግቶ የሚኖር ግንበኛ ነበር። እሱን ይኮናተሩታል። ግንባታው ይቀጥላል። ሐጀረል አስወድ የሚያስቀምጡበት ቦታ ላይ ሲደርሱ ይጣላሉ። የትኛው ጎሳ ሐጀር አልአስወድ ሊያስቀምጥ ነው? በኑ ሐሽምም እኛነን ካሉ በኑ መኽዙም እኛ ከማናንሰ ነው ሊሉ ነው። ሁሉም በበኩሉ እኔ ነኝ የዚህ ክብር ባለቤት መሆን ያለብኝ በሚል እኔ በሚል ጦር ሊማዘዙ ይቀርባሉ። በጣም አቸጋሪ ሁኔታ ይፈጠራል። እዚህ ማከል አቡ ኡመያህ ኢብኑል ሙጊራ አልመኽዙሚ የተባለ አንድ ሽማግሌ ካዳመጣችሁኝ እኔ አንድ ሐሳብ አለኝ እንዳን ፋጅ አንድ ዘዴ ልፍጠርላችሁ ይላቸዋል። እሺ በዚህ በመስጂዱ በር በኩል የሚመጣ የመጀመሪያ ሰው ማንንም ይሁን ማን እሱ ድንጋውን አንስቶ እንዲያስቀምጥ ወይም ሐሳብ እንዲሰጠን እንቀበልና በሱ እንስማማ ይላል። የትኛውም ጎሳ ተወላጅሁ በዚህ እንስማማ ይላቸዋል። እሺ ጥሩ ነው ይላሉ። እየጠበቁ ያለ በዛች አካባቢ እንዳጋጣሚ ሆኖ ነብዩ ሰለላሁ ዐለይሂ ወሰለም ከተፍ ይላሉ። ከሩቅ ሲያዋቸው ቁረሾች ሁላቸውም ተደሰቱ። ሃዘል አሚን አሉ። ይሄ ታማኙ ሰው እየኮ ነው አሉ። አልአሚን የሚል ቅጽል ስም አውጥተውላቸው ነበርና በቃ እንግዲህ ተቸግረን ነበረ፣ በዚህ በኩል የሚመጣ ሰው ችግራችንን እንዲፈታ ተስማምተናል። አጋጣሚ ደግሞ እድላችን ሆኖ አንተ ሆነሃል፣ አንተን ሁላችንም እናምናሃለን። ምን ዘዴ ታመጣልናለህ ብለው ሲጠይቋቸው አይ እኔ የምላችሁ እስቲ ጠንከር ያለ ጋቢ አንጡ ሪዳ አንጧሏቸው አመጡ። በሉ ሐጀር አልአስወድን እዚህ ላይ አድርጉ እዚያ ላይ ቁጭ አደረጉ። ያንዳንዱ ጎሳ አንድ ጫፍ ጫፍ ያዝና የጋቢውን ዙሪያውን ክበቡና እቦታው ድረስና ድረሰው አላቸው። ሁሉም ጎሳ ሀጀረል አስወድን እቦታው የማድረስና የክብሩ ባለቤት እንዲሆን እድሉን ከፈቱ። ይሄ አላህ ሱብሃነሁ ወተዓላ የሰጣቸው ኢልሃም ነበረ። ጦርነት ሊያማዝዝ የነበረን አንድ ነገር ቀለል ባለ ዘዴ ለመፍታት መቻላቸው የነብያችን ሰለላሁ ዐለይሂ ወሰለም ሐሳፈተ አልዓቅል ማስረጃ ነበር። እዚያ ቦታ በጋቢው ጠቅለው ያደርሱታል። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም በእጃቸው አንስተው ሐጀረል አስወድን አለበት ቦታ ያስቀምጣሉ። በዚህ መልኩ ችግሩ ተፈታ። ግን ከዓባን ሲገነቡ ሐላል ገንዘብ እንጂ ላለማስገባት ወስነው ስለነበረ ያዋጡት ገንዘብ ኢብራሂም ባስቀመጡት መሰረት ከዓባን ለመገንባት አላስቻላቸውም። በስተሰሜን በኩል 3 ሜትር አካባቢ ቀንሰው ሲተቱ አዝሩ ኢላል 6 ክንድ አካባቢ ቀንሰው ሲያበቁ ከዓባን ይገነባሉ። የከዓባን በር ደግሞ ከፍ አድርገው መሃል ግንቡ ላይ ያደርጉታል። 15 ሜትር አካባቢ ድረስ 15 ክንድ 15 ዚራዕን ያደርጉና 6 ምሰሶዎችን ሰርተው ከዓባን ገንብተው ይጨርሳሉ። ከዓባ ከፍታዋ 15 ሜትር ይሆናል። ሐጀረል አስወድ ባለበት በኩልና በተቃራኒው ያለው ደግሞ አቅጣጫ 10 በ10 ይሆናል። ሐጀረል አስወድ በአንድ ሜትር ተኩል ርቀት ላይ ነው ያለው ጧፍ ከሚደረግበት ከምድሩ ማለት ነው። በሐጀረል አስወድ ጎን ያለውና የሱ ተቃራኒ ደግሞ 12 ሜትር አካባቢ ርቀት አለው። በሁሉም አቅጣጫ ሲገነባ በዛች በቀነሷት አቅጣጫ ያለችውን የተወሰነ ከፍታ ከሁለት ማን ነው 2.5 ሜትር እስከ 3 ነጥብ ወይም እስከ 30 ሚሊ ሜትር ድረስ ከፍ ያለ ግንባታ ሐጢም የሚባል ግንብታ ያስቀምጣሉ። ዛሬም ድረስ አለ እንደዛው ተቀምጦ በካዕባ ጎን ያለው ይሄ ሐጢም የሚባለው ጁዝኡ ምን አልካዕባ የካዕባ አካል ነው። ካዕባ ውስጥ መግባት የፈለገ በሩ ባይከፈትለትም እዛች ሐጢም ውስጥ ከገባ ካዕባ ገብቷል ማለት ይቻላል ማለት ነው። ካዕባ ውስጥ መግባቱ ሱና ሙአከዳ ባይሆንም በዚህ መልኩ ቁረይሾች ካዕባን ገነቡ። ነብዩ ሰለላሁ ዐለይሂ ወሰለም የዛን ጊዜ የ35 ዓመት ወጣት ነበሩ። የነበረውንም ችግር በዚህ መልኩ ፈተው ሲያበቁ ቁረይሾችን አስማምተው ሐያታቸውን በተረጋጋ ሁኔታ እንዲቀጥሉ አስችለዋቸዋል። የዛሬውን ፕሮግራም እዚህ ላይ እናጠናቀቃለን። ወነሰለ الله عز وجل ان يوفقنا لما يحب ويرضى وصلى الله وسلم وبارك على نبينا محمد وعلى اله واصحابه وسلم وسبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك. محمد يا محمد يا صلى الله عليه وسلم محمد يا محمد يا محمد يا صلى الله عليه وسلم محمد يا محمد يا محمد يا صلى الله عليه وسلم في مكة ولد المختار والكعبة هي خير زوار بيت الله الحرم الآمن دوما يشرق بالأنوار في مكة ولد المختار والكعبة هي خير جوار بيت الله الحرم الآمن دوما